ያ ዳር ሰላም ሰላም ያርግልን ቤቱን። እና ዛሬ መጀመሪያ ደርሳችን በፍቅህ ነው የምንጀምረው። በዚህ ብለን አልሐምዱሊላህ አላህ ስብሓነ ወተዓላ የሰላም የጸጋ የፈህም የዕልም ያደርግልን እንላለን እንሻ አላህ። እንግዲህ ፍቅህ አሱና ነው። አሁን ፍቅህ አሱናው እኔ ባለፈው በጣም ከበድ ያለ ትምህርት ወስደን ነበር፣ ባለፈው ሳምንት ማለት ነው። እና እስቲ አንዳንድ ጥያቄ ልጠይቅ፣ ከዛ በኋላ ኢንሻአላህ ወደ ትምህርታችን እንሄዳለን። በነገራችን ትምህርታችን ዛሬ ከጋብቻ ወጥተናል፣ ወደ ሌላ ዓለም ነው የገባን ማለት ነው። እሺ፣ አንደኛው ጥያቄ ምን ይላል? ማ ዑቁበት መን ዩሪዱ አን ዩፈሪቀ አምረ ልሙስሊሚን ፊ ዱንያ። እስላሞቹ እስላሞች አንድ የሆኑ አንድ እጅ አንድ ልብ የሆኑ እነዚህን ለመበተን የሚፈልገው ሰው ቅጣቱ በእስልምና ምንድን ነው ይላል። ና ማይክ ፍሪ። እንዴት ነው ወጥቼ ነበር እንዴ? ሰላም አለይኩም። ወጥቼ ነበር። አሁን ይሰማል? አሁን ይሰማል ለወንድሞች? እሺ፣ ጥያቄው ገባችሁ? ኦኬ፣ ማይክ ፍሪ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በሙስሊሞች መካከል መለያየትን የሚያመጣ ለመበታተን የሚፈልግ በቁርአንም ያው መጀመሪያ ማስታረቅ ነው፣ ወይም ጣይፈታን ሚነል ሙእሚኒነ ቅተተሉ ፈአስሊሑ በይነሁማ ፈኢን በገት ኢሕዳሁማ ዐለ ልኡኽራ የሚለው አያ ነው። እንግዲህ ሱረት አልሑጅራት በቡድን ያው እንግዲህ እነዚህ ቅጣቱን ስለጠየቁኝ ኡስታዝ፣ እሺ ቅጣቱን ስለጠየቁኝ ረሱል ባሉት እንግዲህ ቅጣቱ ረሱል ዓለይሂ ሰላቱ ወሰላም ያሉት ከኔ በኋላ ደም ይፈሰሳል። ኡስታዝ ላቆም እንዲ አሁን? እሺ ቆይ አቲ ጥያቄውን አልተረዳሁትም። አፉ በሉ ማስል። እሺ እንግዲህ ወንድሞች ሁል ጊዜ በሌላ ጊዜ ምንም ሎቢ ባታዩ ምንም አይደለም። እኔ ስጠይቅ ግን ቀጥታ ሎቢ እያያችሁ በመለስ ብትለምዱት ጥሩ ነበር። እኔ አሁን ጥያቄውን ድገመው። ሁለት የእስላም ግሩፕ የእስላም አንድነት ለመበተን እና እዛ ግርግር ውስጥ አስገብቶ እነሱን እንትን ለማድረግ ያኔ ችግር ለማምጣት በእንትኑ ለመለያየት የሚጥር ሰው ቅጣቱ ምንድን ነው? ቅጣቱ ምንድን ነው? አንድ ቃል ነች ቅጣቷ። ማይክ ፍሪ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቅጣቱ ፈድሪቡሁ ብሰይፍ ካኢነን መንካነ ማንኛውም ማንም ይሁን ማንም ፈድሪቡሁ ብሰይፍ ብለዋል ረሱል አለ ሰላቱ ወሰላም። ወላሁ አለም። ጀዛኩም ላሁ ኸይር። አፉ በሉኝ ኡስታዝ ስላላየሁም ሎቢው። እሺ ኡሙ ሲሃም ትክክለኛው መልስ አሁን የመለስሽው። እንግዲህ በፊት ጥሩ ስላልመለስሽ ነጥብ ለመጉደል ነበር፣ ግን አንድ ጥፊ እንሰጥሻለን። ትቀቢያለሽ? አንዲት የወንድማማችነት ጥፊ ነች። እንግዲህ ጠቅ እናደርጋለን በዚህ ጉንጭሽ፣ ይበቃሻል። እሱ ሙሂም እድርቡሁ ብሰይፍ ወንድማማችነት ለማጥፋት የሚፈልግ የእስላም ትብብር ለማጥፋት የሚፈልግ ሰው አላጡን መግደል ነው ቅጣቱ። እሺ ሁለተኛው ጥያቄ ማ ዕቁበት ሀዚህ አልአሽያ። አሁንም ጠቅሳቸው ሶስት ነገሮች ቅጣታቸው በእስልምና ምንድን ነው ይላል። ስካራ የሰከረ ሰው፣ አልበጊ አልሪዳ አሰከር ወይ ሱክር አልበጊ አልሪዳ። እንግዲህ አልበጊ እንትን ብላችኋል ታውቃላችሁ። እና የሰከረ ሰው፣ በጊ ያደረገ ሰው፣ ሪዳ የሶስቱን ቅጣት ምንድን ነው? ባለፈው ሳምንት ተምረን ነበር። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጠይብ፣ ሌላ የሚመልሰው ስለሌለ እኔ ልመልስ ነው እንሻላ። ዕቁበት ርጃ መጀመሪያ ያሉት በግይ ነው። ዕቁበት ልበግይ መገደል ነው። ከስተመርሱን ብቻ አስቀምጣለሁ። ዑቁበተ ልባብ መግደል ነው፣ መግደል አለበት። ይሄን የሚሆነው እንግዲህ አልዘረዘረውም ኡስታዝ ጀስት እንዳልኩት። ሬዳ ደግሞ እጅማዕ ዑለማ ያሉት 3 ቀን እድል ይሰጣዋል ከዲኑ የተመለሰ፣ ከዛ በኋላ ይገደላል። ሌላ ዑቁበተ ልሰክር 80 ጀልዳ አው 40 ጀልዳ ትንተናዋል። ሄድም ጀዛኩም ላህ ማሻአላህ። ይህችን አንድ ጥፍ የሰጠንሽ እንግዲህ አደብ አስተማረችሽ። ከአሁን በኋላ እንግዲህ ጥፊ ነው የምንሰጠው። ነዓም አርዳ ምን ማለት ነው? አርዳ ሃይማኖት የቀየረ ከእስልምና ያወጣ ሰው ነው። አርዳ ህክሙሁ ዩስተታብ ተላተ መራ ተላተ አያም 3 ቀን ቶባ በልን እንለዋለን። እምቢ ካለ አላጦም ይቅተን ሐደን ወላ ይቅተል ርደተን ላ ተርደተን ያኒ ጣይወታ ኻሊደን ሙኸለድ ከነ አቡ ጀሀነም ይገባው። ተማም ይሄ ነው። የሰከረ ሰው ደግሞ እንደ ሁኔታው ነው ገድደዋል። እሺ፣ ሶስተኛው ጥያቄ ምን ይላል? ማዕቁበት هذه الاشياء አሁን የምጠቅሳቸው 2 ነገሮች ምንድነው ቅጣታቸው? ይሄ እኮ ባለፈው ሳምንት እስከ 10 12 የሚሆኑ ነገር የጠቀስናቸው ነው። ዚና ዕቁባው ምንድነው? ሰሪቃ ዕቁባው ምንድነው? ዚና ዕቁባው ምንድነው? ሰሪቃ ዕቁባው ምንድነው? ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ፣ ዚና ይሰራ ሰው ማለት ነው አግብቶ የማያቅ ከሆነ 80 ይገረፋል። አግብቶ የሚያቅ ግን በትዳሩ ላይ የሚያማግጥ አግብቶ የሚያቅ ከሆነ ግን 4 ምስክሮች በአይን ያዩ መርፌና ክር ሲሆኑ በስነ ስርዓት ግንኙነት ሲያደርጉ ያየ ሰው ካለ 4 ምስክር ከታወቀ በኋላ ጉድጓድ ውስጥ ተከተው እንዲቀጠቀጡና እንዲሞቱ ይደረጋል። እንደገና ደግሞ ማለት ነው ሌላኛው የጠየቁት ሁለተኛው ኡስታዝ ጣፋኛለሁ አለም ጥያቄዎች ከሙሉ ሰላም አለይኩም ወራህመቱላሂ ወበረካቱ። የሰረቀ ሰው ደግሞ እጁ ይቆረጣል። አንድ እጁ የቀኝ እጁና የግራ እግሩ እየተደረገ እየተፈራረቀ እንዲቆረጥ እጁ ይደረጋል። የሰረቀ ሰው ማይክ ፍሪ። እሺ፣ ቆንጆ መልክ ነው። ስለዚህ የሰረቀ እጁ ይቆረጣል። ዚና ያደረገ ደግሞ እንደሰማነው ነው ማለት ነው። طيب الافساد في الارض القذف الافساد في الارض القذف قطعتهو مندنو الافساد في الارض مجمرة الافساد في الارض ثانيا قذف قذف معنات يعني اغلي زنا ترغالچ اغلي مشما لو اغلي زنا درغال منامن معناتنو قذف ينبالو انزي ሁለት قطعتهو مندنو استي ليلا ليلوچ استمكرو شي نا قذفنا الافساد في الارض ما يكفي. السلام عليكم ورحمه الله وبركاته. نور جنة عندهم سكن كلس نور جنة نور جنة اوكي ما يكفي على كل شيء. السلام عليكم ورحمه الله وبركاته. السلام عليكم ورحمه الله وبركاته. يسمع؟ السلام عليكم ኡስታዝ፣ እኔ አንዱ ሞከር ካሉ ነው እንጂ ሁለተኛው በትክክል አልገባኝም። አንደኛውን ይሞከር ካሉ አለዛ ሌላው አጠቃለው ይመልሰው ሌሎች ስላሉ ነው። አንደኛው አልገባኝም። ልውረድ። ፍሲል አርት የመጀመሪያው አልቀት መገደል ነው። አውሰል መሰቀል አሁን ነፍ ምናል አርት ከምድር ከዛ ቦታ ላይ ይባረራል። አው ተቅጠ ለአይዲ ወአርጅል ምን خلاف ቀኝ እጁ ሲቆረጥ ግራ እግሩን ከደገመ ደግሞ ግራ እግሩን ሲቆረጥ ቀኝ እግሩን ይሆናል ማለት ነው። በዛ አይነት ሁኔታ ነው ቅጣቱ የዑቁበተል ጀሪማ ተልፈሳት። ዑቁበተል ቀዝፍ ጀሪመተል ቀዝፍ 80 ጀልዳ ነው፣ 80 ግርፋት ነው። ይሄ ማለት እንግዲህ የሰውን ስም በሐራም ሰርታለች ብሎ አንድን ሴት ወይም አንድ ወንድ በሐራም ማማት ነው። አላህ ሱብሓነሁ ወተዓላ ሱረቱ ኑር 4 ቁጥር ላይ ወለዚነ ይርሙነል ሙሐሰናቲ ሱመ ለም ያእቱ ቢአርባዕቲ ሹሃዳ ፈጅሊዱሁም 80 ጀልዳ ብሏል አላህ ሱብሓነሁ ወተዓላ። 80 ጀልዳ ነው ቅጣታቸው አላህ አለ። እሺ፣ ጥሩ መልስ ማሻአላህ። ዛሬ እንግዲህ የኡም ሲሃም ቀን ነው። ጥሩ መልስ ነው የመለሰችው፣ ግን ትንሽ እርማት የሚያስፈልጋት በሐራም ማማት የሚባለው ነገር እሱ ይታረማል። ለምሳሌ እገሌ እኮ ሌባ ነው፣ ግን 80 ጀልዳ አንጀለድም። እገሌ እኮ ውሸታም ነው፣ ግን ይህም ሀሜታ ነው፣ ግን 80 ጀልዳ አንጀለድም። በዚህና ብቻ ነው የሚሆነው ማማቱ፣ በዚህና ብቻ። እና አራት ምስክር ለማምጣት ያልቻለ ሰው እገሌ ዚና ታደርጋለች ያለ ሰው ወይ እገሌ ዚና ያደርጋል ካለ አራት ምስክር ካላመጣ 80 ጀልዳ በጀርባው ላይ ይመታል ማለት ነው። ያ ደግሞ ፈሳድ ያልነው እንደገለጸችው ነው። አራት አምስት ቅጣት አለው። እንግዲህ ቃዲው ወይም ኢማሙ እንደፈለገ እሱ እንትን ያደርጋል እና ይገድለዋል። ወደ መግደል ድረስ ያልደረሰ ከሆነ ደግሞ ወይም ሰልበዋል፣ አንድ እግሩ እና አንድ እጁ ይቆርጠዋል፣ ወይም ደግሞ ከአገር ያባረዋል። ይህ ሁሉ እንግዲህ ለቃዲው የሚመለስ ነገር ነው። እሺ፣ አራተኛው ጥያቄ ከይፈ ተዕርፍ ቱዓርፍ አልሐድ ሐድ ምን ማለት ነው? በሸርዓችን ትልከ ሕዱድላህ ይላል። ደግሞ አንድ ሰው እንደዚህ ካደረገ ሐድ ማለት ቅጣት ማለት ነው መሰለኝ። ምንድን ነው ሐድ? ምን አይነት ቅጣት ነው ሐድ? እሺ ማይክፍሪ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሁላችሁም አንዳንድ ደርሳችኋል። እኔ ሞክረ ኡስታዝ፣ ሐድ ማለት የተወሰነ ቅጣት ማለት ነው። ያው በቁርአን ውስጥ የተጠቀሰ በቁርአን ውስጥ የተጠቀሰ የተወሰደ ቅጣት ማለት ነው። ኡስታዝ የሆነው ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላ ባጭሩ ይሄ ሐድ ማለት ለአጅሊ ሐቅላህ ለአላህ ተብሎ የሚደረገው የተወሰነ ቅጣት ነው። ዚና ያደረገው ያገባ ከሆነ ተቀጥቅጦ ይሞታል፣ ያላገባ ከሆነ ደግሞ 100 ጀልዳ። ይህ ሐድ ነው። 100 ጀልዳ 101 ለማድረግ የሚፈልግ አይችልም፣ 99 ለማድረግ የሚችል አይችልም። እሺ፣ ሐድ ሙቀረር خلاص። እና ሰው በዚና በሐሜታ ዚና ያነሳው 80 ጀልዳ ነው የሚጀለደው። 81 ለማድረግ አይችልም፣ 79 ለማድረግ አይችልም። ሙሐደድ ሀዳ የአላህን ሐቅ ነውና አላህ የደነገገው እሱ ይቀጣል ማለት ነው። ሐድ ነው ይሄ። طيب التعزير والقصاص ليس من الحد او من الحدود لماذا تعزير يمبالونا او كبد يلال يالكواش لذي كنو مغناتهم بلفو سامنت كبات تمرتون ينبرو تياكم مكبد اللبت التعزير يميلو قطات وي القصاص يميلو قطات حد ادلم حد ادلم لمن حد يهون ما يكفري ሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሞከር ብዬ ነው ኡስታዝ። እንግዲህ ተዕዚር ምንድነው? ይህ በቁርአን ቅጣቱ ያልተወሰነለትና በጥፋቱ ሁኔታ ቃዲው የሚሰጠው ቅጣት ነው። ለዚህ ነው ሐድ የሆነው። ሐድ ያልሆነበት ምክንያት አላሁ አለም ማለት ነው። ማሻአላህ የጠፋች እህታችን ብቅ አለት ዛሬ። እንዴት ነው ሩሙ? አበራ እኮ አመቱላህ በርተዋር ኑሩ ሩሙ። አሁን የተጠየቅሽው ሁለት ነበር፣ አንድ ነው የመለስሽው። አታዕዚር ጥሩ መልስ መልሰሻል። ሐድ ሊሆን አይችልም፣ ምክንያቱም ሐዱ ምንድነው? ሐድ ያልነው የተወሰነ ቅጣት። ታዕዚር ግን የተወሰነ አይደለም። ከፈለገ ከሀገር ያባረዋል፣ ከፈለገ ይጀልደዋል፣ ከፈለገ እስር ቤት ያስገባዋል፣ ከፈለገ የፈለገውን ያደርገዋል። ኢማም ቃዲው ጠይብ፣ ቀሳስስ ሐድ አይደለም ይላል። ቀሳስ ለምን ሐድ አይሆንም? ማይክ ፍሪ። እሺ፣ እኔ ልሙላላት ኢንሻአላህ፣ እኔም ልመልሰው። ቀሳስ ማለት የተወሰነ ቅጣት አይደለም። ቀሳስ የተወሰነ ቅጣት አይደለም። ለምሳሌ ደሞ ሐፉል ሊሆን ይችላል ወይም ደሞ ጋር ከፍለህ ልትሄድ ይችላልህ ወይም ወይም ብዙ እንትን ስላለው የተወሰነ ስላልሆነ ይሄ ደሞ ሁለተኛ ምን አሉ የቀሳስ እኮ የሰውየው መብት ነው ያአላህ አይደለም ዋናው ልዩነቱ ይሄ ነው ሐድ ማለት ያአላህ حق ነው ቀሳስ ማለት ግን የሰው حق ነው ሰው ከገደልክ እና ለገደልከው ሰው ወይም አንተ ትገደላለህ ወይም ደሞ ጋር ትከፍላለህ ይሄ ሰውየው حق ስለሆነ ቀሳስ ይባላል ሐድ አይደለም እሺ ስድስተኛው ጥያቄ حق الحضانه حضانه الطفل لمن حضانه مالت حصانو بالنا مست كتفاتو يحصانو كمان دمياد حضانه يبالان حضانه يمان حق نو لمنس ماكري استاذ قدم على ملسكم نبر ني لملس يا وررتكم انجي على ملسكم نبر اوكي የእናት حق ነው ምክንያቱም ይሄም የሆነበት ምክንያት አላህ Subhanahu Wa Ta'ala ያው እናት ከአባት የበለጠ ብዙ ስለምትንከባከበው ሽንቱንም እንደዚሁ በህፃንነቱ በጣም ብዙ ነገር ስለምትንከባከበው ቆሻሻውን እየጠረገች ምን ይያለች ስለምትንከባከበው እስከሚያድግ ድረስ ጡትም ያጠባይ ስለምትከባከበው መጀመሪያ የሚሰጠው ለእናት ነው በዚህ ምክንያት ነው አላህ አለም ያው ግን እናት ማትችል በደረጃ ከደረሰ ነው ለአባት የሚሰጠው አሰላሙ አለይኩም አቀለና አላህ የሱን حق ሊያጠፋ አልቻለም የሱ حق ደግሞ አይደለም ዋናው ነገሩ የሱ የልጁ حق ነው እና አንከባክባ ሽንቱና ሰገራው እየጠረገች ደስ ይያላት የምትሰድገው እናት ሆነች እንጂ አባቱማ ሌላ ሴት ካገባ ከንጀራ እናት ነው የሚያሳድገው ጥሩ አይደለም እሺ የሚከተለው ጥያቄ አንድ ልጅ የተወለደው ልጅ ተማም እናቱን ከመረጠ ልጁ እንግዲህ 7 8 አመት ሆኗል አዋቂ ሆኗል መረጥ ከተባለና እናቱ ከመረጠ እና ምን አልዑለማቹ ለሊት ከናቱ ይሆናል ቀን ደግሞ ከአባቱ ይሆናል አሉ ለምን ያቀው ለምን ነው እና ልጁ እናቱን መረጠና ከናቱ ይሻለኛል አለ እናቱ ወሰደችውና ለሊት ብቻ ሷት ይዘዋለች ቀን ከአባቱ ይሆናል ለምን ማይክ ፍሪ السلام عليكم ورحمه الله وبركاته يا جماعه ሰማን ማሻአላ አይኔ ቃል አንድ አጠገብ አንድ አዲስ እንግዳ አለና ተማሪ እሱ ለሱ ነበር ተራስተው ሲል ነበርኩት ይሄን እንግዲህ እኔ ምንድነው ምንድነው መርሱ እናት እንግዲህ ያው ለሊት ለሊት ከእናት ጋር ይሆንና ያው ፍቅር ያገኛል ማለት ነው የእናት ፍቅር ያገኛል አብሮ ያድጋል አብሮ ያድራል ቀን ግን ከአባቱ ጋር ስራ ይለምዳል ማለት ነው አባቱ ለምሳሌ ፋብሪካ የሚሰራ ከሆነ እዛ ወጥቶ ስራ ያስለምደዋል ያው ከአባቱ ጋር ጠንካራ ሆኖ ያድጋል ማለት ነው ኢንሻአላህ እሺ እንግዲህ ወንድሞች ጥያቄዎቹ በደንብ ከተከታተላችሁ ለልጁ ጥቅም ብቻ የሚያደላ ነው አላህ Subhanahu Wa Ta'ala ተቀላና የህፃኑን ጥቅም ይያለ ነው ያለው ስለዚህ ለሊቱ ከናቱ ጋር ይኖራል ቀኑም እኮ የናቱ حق እኮ ነው ቀኑ ምክንያቱም እሱ የመረጠ እናቱ ነው ላኪን ከናቱ ይሁን ካልን የሴት ልጅ ሆኖ ስራ አይለምድም እና ወንድ የሚሰራው ስራ በፋብሪካ ነው በሱቅ ነው በገበያ ነው በምንድን ነው ያኔ ለለምድ ስለማይችል ቀኑ ከአባቱ ይቆያል ማለት ነው እሺ ሌላ ጥያቄ ወይን اختار اباه አባቱን ከመረጠስ እንዴት ይሆናል ለምን ተማም አባቱን ከመረጠ ከአባቱ ለትና ቀን ይቆያል ወይስ እንዴት ነው ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ አባቱን ከመረጠ ወንድ ስለሆነ ቀኑንም ማታውም ከአባቱ ይሆናል በሳምንት አንዴ ግን እናቱ ጋር ይወሰደ እናቱን ይጠይቃታል ያን ካላረገ ግን የእናት መጥፎነት ሊያስተምረው ስለሚችል ወንጀል ይሆንበታል ግን በሳምንት አንዴ ይወሰደ እናቱን መጠየቅ አለበት ወንድ ከሆነ ማለት ነው ግን ቀኑን ማታም ከአባቱ ጋር ነው አላህ ወአለም ማይክ ፍሪ ሌሎቻችሁም እጃችሁን እያወጣችሁ ለአንድ አይነት ሰው አይመልስ ፕሊስ ማይክ ፍሪ نعم ملسو لكنو أباتون كمرات لجو ولتم ليتنا كان يباتونو مجمرا كانو يباتونو كانو ليستمرو سيبال الله يسطو انتنو ليلتو دمو لجو سلمرتو لجو سلمرتو ليلتوم كانو يباتونو انلانن اشي سمنتنياو طياقي اذا كان الولد معتوها معتوه مالت مون ابد يعني امره يساته اندزي كون لجو حضانته كمان جاي هونان منو يمير ركبو مالتنو لمن ابات كالك لمن النات كالك لمن لجون قدي امرو ينتنو بتام هانديكاب نو اندزي مايك فري. السلام عليكم ورحمة الله وبركاته. سلك أياك شنو مايك أنا السايد أستاذ لجو عقل كليل لو كناتوغا بيهون نو يميمرت أو مكنياتهم بزوغزي عبات ملو با ملو بيتوستك أمتو لجون تيكير سلام ما يدرقو الناتكن هل جزي كاليجوغا يتم بوتان بيهون كاليجوغا ورزيو رزامونا ترو تنم ترو ترو كيرم متسات أو ناتسلا هونج كنات قانو مهوني عاللبت الله عالم. سلام عليكم ورحمة الله وبركاته. እሺ ጀነቲ ጥሩ መልስ ነበር ግን የመጨረሻው ትንሽ ብታስተካክልዩ ያኒ አባቱ ብዙ ኬር ይሰጣል ከማለት ለና ቃል ነበር እየተከስኳል ያኒ ልጁ እብድ ከሆነ ወይም ደሞ ያኒ አንጎል ጉድለት ካለው ከናቱ ሆነ አለበት ያሉት ዑለማዎቹ ለምን እንደው በየስጠይቅ አንድ ቃል ጠቅሸ ነበር ማን ያስተዋሳል ይሄ ነገር ማክሪ السلام عليكم ورحمة الله وبركاته. جنتي سمالشان جنت صحيح. اوكي استاذ انتم يهين كتي يتتكى سوى من دلو حسانو አምሮም የማይሰራው ሁለቱ አንድ ነው እንደ አንድ ናቸው ምክንያቱም ህፃን እንዲያውም ይሻላል አምሮም የማይሰራ የበለጠ እንትን ነው የበለጠ ሊያጠፋና የበለጠ ቴክኬር ያስፈልጋል ህፃኑ والله አለ ما شاء الله معني مصيهام حقيقه يتملشوا مثلاني برجنسو ነው ምክንያቱ ህፃን ሐዳናው ለማን ነው የሚሰጠው ብለናል መጀመሪያ ጠይቀ የህፃን ሐዳና እናቱ ነው ባለ ሐቅ ብለናል አይደል? طيب መጅኑን ከሆነ እኮ ወደ ህፃነት ተመለሰ ልጅ አምሮ የሳተሰው የ60 አመት ልጅ እድሜው ቢሆንም ወደ ህፃንነት ስለተመለሰ ወደ እናቱ ነው የሚጠጋው እናት ቶ የሚችለው ሰው የለም እንዲያውም ከህፃን ይብሳል ይሄ ነገር ይማታል ድንጋይ ወረውራል ያበላሻል ስለዚህ እናቱ ነው የሚችለው ይላል طيب ዘጠነኛው ጥያቄ ምን ይላል? نعم اذا كان الاب مؤسرا تمام አባት የማይችል ከሆነ ልጁን ለማሳደግ የማይችል ከሆነ ልጁ ደሞ የውርሻ ገንዘብ ምንም የለውም ስለዚህ አባቱ ማልቻለም ልጁ ደሞ ገንዘብ የለውም ከማን ይደግ? ሐዳናው ማን ይረከባል? እናትም ቢብላለች ስለተፈታች እናቱ ስለተፈታች አልፈልግም አለች እናቱ ደሞ አልቻለም አባቱ አልቻለም ምን ይደረግ ለዚህ ልጅ ይሄ በጣም ራብዓት አልአደውያ ነው የምትመለሰው ምክንያቱም ባለፈው ኮሜንት ሰጣ ነበር ስለዚህ በጣም ድንቅ የሆነ ፍትህ ነው ያላህ ፍትህ ማክፍሪ ለን ደምስኒ አክስቲቱ ናት እንስፋት ወልስቲ አልሰማው ሰላም አለይኩም ወራህመቱላሂ ወበረካቱ ልጁ የሚያድገው ምንም እርሱ እንዳሉት ያ ሁሉ ከሌለው የሚያድገው ዞሮ ለእናቱ ነው የሚሰጣት ምክንያቱም መጀመሪያም ለሷ እንደተሰጣት ድሉ መጨረሻም ለሷ ነው የሚሰጣት ግን ያን ሁሉ ልጁን ያሳደገችበት ልጁ ሁሉ ነገር እስኪያቅ ድረስ ያደረገችው ወጪ ሁሉ ታስቦ አባቱ መልሶ ይወስዷል ማለት መልሶ ይከፍላል ብሩን ግን የሚሰጣት የፈለገ ቢሆን መልሶ ለራሷ ነው የሚሰጣት መጀመሪያ እንደተሰጣት መጨረሻም እሷው ናት አላህ ወአለም ማይክ ፍሪ نعم يهنو ملسو قن عندك قلب جمر ليش يمستات السوانو سايحون تقدد عليك فجمرا كون بيبل عليك سلتفتاش الفلقم لجو عليك أباتيو دمو أكمي اللوم لجو دمو قنزبي اللوم انقري ببر حانت علون دي بك آدينا بو تدر تقدد الناتو تركبو عليك قن اندان نزلمات أمست أمت كاسات دقشو يا أمست أمت كألبو بمنتسبسبو أباتو كفالي ببالان أمبيك علي يوم القيامة يكفلوان إن شاء الله يما تشارشو تياكي ما هي شروط الحضانة حضانة مستة أو أباتو إنات أرات شرطو شالوت النزي أرات شرطو شنما النات شويلة ما يكفل إيشي أمت الله أمت الله نعم السلام عليكم ورحمة الله وبركاته يا حدانا شروطك عندنا إسلام مهون على اللبات الناتو قلتني دمو أقبي على اللات مهون على اللبات كذا دمو أقم هيوان يررسج مهون على اللبات أراتني دمو أمانة على اللات مهون على اللبات جزاكم الله خيرا مايك فري قنجو ملسي نزي أراتهم بتأم أسفل لقينا شو هتان كأنبيت كافر هنا شو النات ما دقي اللبتن بما نم نقدر تأمر مستأتي اللبن مكياتهم كافر هنا من السؤال ولتنيا مجنون كونه أقل قدلو أقل واخي كونه وسم دز عند السؤال هون ودي ديت من تصدقوا أمروا يا قدلو سي ولتنيا أمانة كريلات لمثالي ልጅቷ የሴት ልጅ ከሆነች እናቷ ደግሞ ባለጌ ከሆነች ከሷ ያስተማረሽ ልጅቷ ባለጌ ነው የምትሆነው ወይም ልጁ ህፃኑ ወንድም ቢሆን እናቱ ግን ፋስቃ ፋጅራ ነች አማና የላትም ዝም ብላ በቃ ታበላሽዋለች እና እነዚህ ናቸው ብሉቅ ደግሞ ያቅማዳም ካልደረሰች ያኔ እንደሱ ህፃን ነች ህፃን ህፃንን እንትን ሐዳና ያደርግም ሁለት ህፃን አንዱ አሳዳጊ አንዱ እንትን አይሆንም እነዚህ ናቸው እንግዲህ እሺ እስቲ ወደ ትምርታችን ሄድ ዛሬ ትምርታችን ከጋብቻ ዓለም ወጥተናል ወደ ሌላ እንትን ያስገባን ሼፉ ማለት ነው እሺ እንጀምር ምን ይላል ወንድሞች በጣም አስፈላጊና ለኛ ለህይወታችን የሚጠቅም ከባድ ትምህርት ነው የጀመርን ዛሬ ምን አለ አልሙሐፈዛ አለ ነፍስ ወከራመተ الانسان እሺ ሙሲያም እና አልሙሐፈዛ አለ ነፍስ ወከራመተ الانسان በነገራችን አቡ አኒስ የጠፋ ዛሬ ደህና ነው ጠይቁት እስቲ ካለ ለምን ጠፋህ ጎሉት ኢንሻአላህ ደህና ይሆን ብቻ ان المحافظه على النفس وكرامه الانسان لنا تمرتاتين نجمرنا جنتي من فلقش نو مايكلستش شي مايك السلام عليكم استاذ ابو انيس على سو عند نجر ماوق قلبت جديته عند نجر ماوق قلبت بس مندنو قالوا حفظ الضرورات الخمسه افواچو انذي امست نجروچ ግዴታ ግዴታ ነው አንድ እስላም ጠብቆ መብት የለው እነዚህ አምስት ነገሮች ማጥፋት መንካት መድፈር እነዚህ አምስት ነገሮች እስላም የተባለ ሰው አምስት ነገሮች አሉ በደንብ አድርጎ መጠበቅ አለበት ማስነካት የለበትም መድፈርም የለበትም በእነዚህ አምስት መጫወት የለበትም አሉ ዑለማዎቹ ከቁርአንና ከሱና ጨምቀው ያወጧቸው አምስት ነገሮች አሉ። لابد ان نحفظهم እሺ አንደኛው حفظ الدين دينህ ማንም ሰው እንዳይነካብህ دينህ መጠበቅ አለብህ አሉ። ሁለተኛ حفظ النفس حفظ النفس ይህች نفس الله ستها نفس በከንቱ እንዳትገድላት በከንቱ እንዳትጎዳት በጣም يعني من كبه كبه لبه نفس ينتاد اللجم ينتاد اللجم الله يسطهنا ادرا يسطاني نفسه معناته نو ثالثا المال جنزبو ينتاد اللم الله يسطه جنزب بكنتنا بنتن ما باكن يلبهم لابد أن تحفظ المال لطرطرنا لم تكن بتشا. أمستنيا العرض حفظ العرض كبره كبره متأبك اللبه يسومج أو تشاتهن بزيننا بأيدزنا بمن بمن بمن أتتش أمالك أتيتش نفس كرامة إن يعني من بل يعني سمه إن سمه ما تفات ويمزم بلو بك كبره ما تفات بتأني تكلك لناو. أمستنيا العقل عقلاتشن الله يفتروا عقل إسكب النموت درس تحافظوا ويمتت أبكوا منور على البت النزي أمستالو لابد أن يحفظها الإنسان ضروري جدا جدا أوكي. ولذلك تملكته ولذلك شرع الله الجهاد وقتل المرتد جهاد يدنققوا جهاد يفردوا الله سبحانه وتعالى من لما تبكنا حيمانة لما تبكنا. طيب عنده حيمانة يتوي مرتد قدلوث يعني لم ندنو حيمانة لما تبكنا سلزي حيمانة بتقام أسفل لقينا ما تبك عن البت. ولتنيا القصاص القصاص يقدل يقدل يتبالو لم ندنو مكنياتهم نفساتشن لما تبكنا. إذن حفظ النفس حفظ الدين بلنال. حد السرقة يسرق أسو يجون كرطي على لم ندنو لحفظ المال جنزب نتبكنا. طيب حد الزنا زنا يدرج قدلوت ويمجلدوت يعني لمن دونه حفظ الكرامة حفظ الأرض كبرهن لما تبكنا يعني. طيب وحفظ وحد الشرب يسكر سو سمانة جلدة جلوت يعني لمن دونه عقلهن انده تتشعو تبكنا. إن الزنا شو حفظ المال حفظ الدين حفظ النفس حفظ العقل حفظ الأرض عرض مالت وندمج كبره مالتنا. عند السيد المسالة زملاء بمنقر لاي زنا يادرغي تهيد عليك ناتوام تشمرك السواقة اندزي اندزي اندزي بلقنا اندزي يامتن كبر يا كبرهن دنبر يميت اسنقرنا ونا كبرهن متبك عالبه هوتن متبك عالبه دينه متبك عالبه قنزبه متبك عالبه مالتنا. طيب كذا قطلو ولنعلم يا اخوة ان هذه الخمسة انزي امستهن علمات شو يتقصوت ليست لنا يني أدلوا هون جراند أجباتشو دينو ينتادلنا نفسه ينتادلنا جنزبه ينتادلنا نزي أمست ينتادلوا ولا نملكها أبدا لا نملكها بل هي وديعة وأمانة من الله سبحانه وتعالى. الله بأمانة أمت أو كان تنجي ينينو جنزب ينتادلنا أنت مستخلف نفسه ينتادلتش الله يستهنا بطري أزاف يا لهنا. طيب ولذلك اسمعوا إن الله سبحانه وتعالى كرم الإنسان نا يسولج كبرن تبقوا يفتروا الله خلقه بيده مجمرا بإجون يفتروا ونفخ فيه من روحه عندنا دمو آدم سفتر يعني يا الله روح قبتبتنا وروح يا جنينجي كيف متأروح قريب. إذن الله سبحانه وتعالى خلقنا بيده ونفخ فيه من روحه وأسجد له ملائكته ملائكة دمو كنيا يبلت على الملائكة لكن لآدم سجد لتانا وسخر له ما في السماوات وما في الأرض جميعا بسماء بمريت أن بمونه يتفتروا لسولدتك أم تولون يتفتروا في النبوش يقر ما تشوال علماء من قالوا زيلاي أن قرتزالي الله يفتروا له سوست أنا سوست نجروتنا شوي فتروا بزيها الدنيا عنده ملائكة ناتشوي يا ملائكة عالم ملائكة يبانلو ولا التانية يسوي لجنو سوستانية ينسى عالم ناتشوي نزي سوست ناتشوي شيء أهم من قالوا لملائكة عقل ستاتشو شهوة ستاتشو لملائكة عقل ستاتشو سميتكين يلاتشو سلزي ملائكة وان سكند كونهم معصية يدرقون مكنياتهم معصية لما رق سميت دين روح اسفل قال النسو دمو شهوة سميت يلاتشو عقل بيتشانو يلاتشو بعقلاتشو الله نكزانو سلزي ملائكة لا يعصون الله ما أمرهم ويفعلون ما يأمرون على الله سبحانه وتعالى النسو أنصار انسسانو انسسا سميت ستاتشو الله سبحانه وتعالى عقل قنال ستاتشو ስለዚህ በአቅላቸው አይሰሩም ምክንያቱም አቅል የላቸው በስሜታቸው ብቻ ስለሚሰሩ ማዕሲያ እንትም ሸህዋ ብቻ ነው የሚያደርጉ አህያል አህያ ዝም ብሎ በቃ እንትም ያደርጉ ይሄዳሉ حرام حلال የላቸው ምክንያቱም ስሜት የላቸው ኦኬ እሺ በመላእክና በእስማ ሀከል ያለው ማን ነው የሰው ልጅ ምን ሰጠው ሁለቱም ሰጠው አቅልም ሰጠው ሸህዋም ሰጠው ምን አለ አላህ ሱብሃነሁ ወተዓላ አቅሉን ተጠቅሞ የሸህዋው በእግሩ የረገጠ ሰው ከመላእክ በላይ ነው አለ ምክንያቱም ሸህዋ ያለው ሸህዋውን ረግጦ ስሜቱን ረግጦ በአቅሉ ተጠቅሞ አላህን የተገዛ ደረጃው ከመላእክ ከጅብሪል በላይ ነው አለ ልክ ነው ወለዳንክ النبي صلى الله عليه وسلم افضل خلق الله افضل من جبريل وميكائيل واسرافيل افضل من العرش والكرسي افضل من كل شيء من الملائكه كلهم ملائكه كنبياتهم بتاش ناتشو طيب عقله سيتتقم شهواه وبتشا يتتقمس انسسا ادلم كانسسا بتاش نو مكنياتهم انسسا مساساتو عقل سلللو نو ሰውየው ግን አቅል ተሰጥቶ ሲያበቃ በስሜቱ ብቻ ከሄደ ምን ይባላል ከእንስሳ በታች ነው አለ ስለዚህ አላህ Subhanahu Wa Ta'ala خلقنا بيده ونفخ فينا من روحه واسجد لنا ملائكته ملائكه الادم سجدوا له تعالى وسخر له ما في السماوات وما في الارض كله لن يتبلوا يتفطروا كواكبهم صحاي وشرقوا منامن وجعله خليفه في الارض በመሬት ደሞ የአላህን ኸሊፋ አደረገ ወይት قال ربك للملائكه اني جاعل في الارض خليفه خليفه ማለት يعني يسون تكبر የሚያደርg ማለት ነው طيب وزوده بالقوه والمواهب ليسود الارض ደሞ ለሰው የሰጠው ቁዋና ትምህርትና አقل ለእንስሳል ሰጠው አበድ እንስሳ ኮምፒውተር ሰራ ይተናናቀው እንስሳ አውሮፕላን ሰርቶ ሲወነጨፋል አየንም የሰው ልጅ ግን ዓለምን ግልብጥብጥ አድርጎ የቴክኖሎጂ ዘመን ደርሰናል አሁን طيب وفي طليعه هذه الحقوق ደሞ حق አለው መጀመሪያ የእስልምና حق ሁለተኛ እስልምና አንድ ትልቅ حق ነው ሁለተኛ በዚህ ዱንያ የመኖር حق አለ ሶስተኛ ደግሞ ማንኛውም ነገር አንተ ገንዘብም ይሁን ቤት ይሁን መኪና ይሁን ፋብሪካ ይሁን ለመምለክ ትችላለህ طيب ከዛ በኋላ وحق المساوات سو كسو አይለይ ጥቁር ነጭ አረብ يعني አረቢያን ሆነ የሚባል ነገር የለም እና አላህ Subhanahu Wa Ta'ala حق ሰጠን በእጁ ሰራን ከሩሑ ደግሞ አድርጎ ህይወት ሰጠን በሰማይ በመሬት ያሉ ነገር ለኛ ብሎ እንትን አለ ወለዛሊክ هو ورزقنا من الطيبات وفضلنا على كثير من خلقه سبحانه وتعالى كلهم ابلطو እንትን አደረገ ማለት ነው አንድ ቀን ምን ተገኘ መሰላችሁ አንድ ሰው ለሚስቱ ምን አላት والله አላት አንቺ احسن المخلوقات كالهونش انت طالقلك كهل الفطرات بمريت يالو فطرت يبلطش كالهونش انجي انجي طالق مشالك سويو عبدوال بلا سويه لجيتوا بتان تچنقت تچنانقه چلقسو بچا هونج انديت ارگه كهل فطرت يبلط كونا له بلا ستالقس ست بقى زام زام زام ستهد عند عالم ሄደና ጠየቀችው ምን አለችው ባሌኮ ከሁሉም በመሬት ያሉ ፍጥረቶች የበለጥሽ ካልሆነሽ አንቺ ጣልቅ ነሽ አለኝ እንዴት አድርገ ነው ሆኖ ብላ ስጠይቀው فقال لها العالم عالم طبعا نور ያለው عالم ነው انت احسن من في الارض በመሬት ያሉ ፍጥረታች افضل شيء احسن شيء انت نشالك انديت قال اقرا ان شئت لقد خلقنا الانسان في احسن تقويم يسولج ببلطنا بماره نجر كلهم ከሁሉም የበለጠ አርገን የፈጠረው የሰው ልጅ ነው አለ አላህ Subhanahu Wa Ta'ala። አሁን የፈለገውን ፍጥረት ብታመጪ ካንቺ የበለጠ የለም ብሎ ነገራትና ባዴውም አስጠርቶ እንደዚህ አለውና አረፈ ይባላል። اذا لقد خلقنا الانسان في احسن تقويم كسو የበለጠ ፍጥረት የለም። وقال صلى الله عليه وسلم እንግዲህ ነፍሳችን መጠበቅ አለብን። ምን አሉ ነቢያችን? ايها الناس ان دماءكم واموالكم عليكم حرام ገንዘባችሁና ህይወታችሁ በጣም የተጠበቀ ነው። አንዱ አንዱን እንዳይገድል አንዱ የሌላ ሰውን ገንዘብ እንዳይወስድ حرام ነው በጣም ትልቅ حرام ነው አሉ። واول حق الانسان حق الحياه وهو حق مقدس عند سو بزي عالم اندينور يتوسنلت عمت اندينور يتقدس يا الله سبحانه وتعالى حق مقدس لا يحل انتهاك حرمته ولا استباحته لا صاحب النفس ولا غيره يعني نفس يعني نفس هون لمثال نور جنابنت نور جنة يسوى سونت يسوى عدنب منم وانت يلاتم يا الله سونتنا الله يسطاتنا ادرات ابكي بلا بلو يسطاتنا ازي لاي سو اندي قدلات حرام نو راسوا دمو سونتوان مقدل دمو حرام نو لا صاحب النفس ولا غيره مكناتهم يهيش نفسي يانش عدنب يانش عدنش النفسه يا الله ادرانو عدنب يقول سبحانه وتعالى ولا تقتلوا النفس التي حرم الله بالحق الا بالحق يعني الله حرموا نفس اندت تقدلوا بنوال. وقال سبحانه وتعالى ولا تقتلوا انفسكم ان الله كان بكم رحيما الله بان انت ازانو رخروه نو يهن تساچو راساچون اتقدلوا حتى راسن مقدل يعني تبت عدلنا. وقال صلى الله عليه وسلم لا يحل دم امرئ مسلم يشهد ان لا اله الا الله واني رسول الله الا باحدى ثلاثه يسولج لا اله الا الله يا لو سو مجدل منن نجر منجد يلم حرام نو الا بثلاث اشياء بثلاث نجر نو سو ميجدل انجي كنذي وجه لمجدل ايتشلم يلم عنده الثيب الزاني አግብቶ የፈታ ወይም ሚስት ያለችው ወይም ባል ያላት ሴት ወይም አግብታ የፈታችው ዚና ካደረገች ትገደላለች። ይሄ አንድ ሐቅ ነው። ሁለተኛ አንነፍሱ ቢነፍስ ሰው የገደለ ይገደላል። ሶስተኛ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ዲኑን ትቶ ارتዳድ ያደረገ ከሃይማኖቱ ወጥቶ እስላሞችን የረበሸ ሰው ቀጥታ ትገድለዋለህ ማለት ነው። እነዚህ ሶስት ናቸው የደም የሙእሚን ደም ነጻ ሆኖ የምትገድለው በዚህ ሶስት ነው አለ። وفي خبر خبر اخر كنبياتي يمጣ ሌላ ደግሞ ምን አለ? من حاربك تحاربه انت لمجدل يمጣ ትጋድለዋለህ እንጂ قال صلى الله عليه وسلم من قتل دون ماله ودون ارضه ودون نفسه فهو في سبيل الله عند سو انت لمجدل يمጣ አትግደለኝ በለው እንቢ ካለ انت ግደለው ከገደለህ አንተ ጀነት ገባለህ ሸሂድና እሱ ደሞ ከገደልከው ደሞ እሱ ጀሃነም ይገባል። طيب ገንዘብ ስጠኝ አለ እንብትለው አለ ከመጣህ መታው አንተ ከሞትክ ሸሂድ في سبيل الله ነህ። ሚስትህ ስጠኝ አለ እንብትለው አለ እንጂ ከመሞት እንላለሁ ብለ ሚስትህን አትስጥ። ተጋደለው ከገደለህ አንተ في سبيل الله ويقول سبحانه وتعالى ولا تقتلوا اولادكم خشيه املاق نحن نرزقهم واياكم ان قتلهم كان خطا كبيرا يعني ان انت سويت لجوجاتكم من دونو من قلباتكم اند كندا كو كولت لج اتصدقوا قالوا بامريكا كو 3 لج ما نورو كو بتام بلاء كو نو باوروبا كو 5 لج يالو كو تعزي يادرغولتال بقى متو اي لو يالكسالو لمن 5 تولدك يلالو በቻይናማ ከአንድ በላይ አይፈቀድም። አንድ ብቻ ወይም ሁለት መውለድ ነው ከዛ በኋላ ግን ምንክን እስር ቤት ይከተዋል። ስለዚህ ይሄን የመውለድ የሚወስን ማን ነው? ፈጣሪው አላህ ነው። የሚሰጥ አላህ ነው። የሚያስረግዘው አላህ ነው። የሚያስወልደው አላህ ነው። ምን አገባቸው እንደዚህ? ኢዘን ልጆቻችሁ ምን ቀልባቸው አለን ከቀለብና ከማሳደግ እንፈራለን ብላችሁ አትግደሏቸው። ويقول سبحانه وتعالى واذا الموءوده سئلت باي ذنب قتلت يتشلج على حق يمتجدوا لج لج انقدي بجاهليه لج لج ست كونه يجدوات نبرنا نجه ليتيقوا نو السواحده يا ربي تلالش نعم يي عمر بن الخطاب اني حصاني يالله جدلني طيقلني تلالش يي دمو ابو جهل دمو بحصاني يالله جدلني طيقلني تلالش በዙልም የተገደለችው ሰውነት ማለት ነው። ወነቢ ሰለላሁ ዐለይሂ ወሰለም اخبرنا ان انسان اذا نوى قتل اخيه لكن لم يستطع قتله فهو في النار. عجيبة حتى بنيا بنيا ገዳይ ትባላለህ። بنيا بنيا ብቻ ከገደልክ ገዳይ ትባላለህ። እንዴት ይገባቸው አባባለ? يقول النبي صلى الله عليه وسلم اذا نوى الانسان ሰው ለመግደል ወይ ሙእሚንን ለመግደል ብሎ ንያ ካደረገ ባይገድለው እሱ ቢገደልም እሱ ወደ ጀሃነም ነው የሚገባው። እንዴ يقول النبي صلى الله عليه وسلم في حديث صحيح اذا التقى المسلمان بسيفيهما ولت مسلم ያንዳንዱ ሰይፍ ይዞ መጥቶ ከተጋደሉ فالقاتل والمقتول في النار ولتم ገዳዩና ተገዳዩ ሁሉ ጀሃነም ይገባሉ። قال الصحابه يا رسول الله هذا القاتل شيء يجدل جهنم يغبا فما بال المقتول يتجدلوا من وجهه الله ولو استيقوا قال النبي صلى الله عليه وسلم كان ينوي قتل اخيه لكن عجز وندمو لمجدل لو يمطوا لكن وندمو تنش قوه سلاله جدلونا ሁለቱም جهنم لم يجبوا والله سبحانه وتعالى جعل عذاب من سن القتل عذابا لم يجعله لاحد من الخلق سبحان الله فجمر يا سوي قدله يا سيدنا ادم لج قابيل يميبالو يسو وانجل ما نمسو اندس وانجل يلم بزي هالدنيا استيام طولي لتامدوا تشلالاتو يا قابيل وانجل يميدرس يلم سو لمن يقول النبي صلى الله عليه وسلم ليس من نفس تقتل ظلما بظلم يتجدلت شو نفسه الا كان على ابن ادم كفل من دمها ابن ادم يا يتجدلوا يجدلوا سو لمثال بزي هالدنيا 10 بليون سو كتجدل لقابيل يا 10 بليون يتجدلوا نفسوچ وانجلوا ود قابيل يهدان ليش لانه كان اول من سن القتل وهذا الحديث رواه البخاري ومسلم متفق عليه اذا وندموج انت سوك جدلك انت وانجلاله يسو كوبي لك يسو عينت وانجل دمو لقابيل يمزغبلتا على معناته اسلمنا من حرصه بتام بتام يا نفسن غداي يا مجدل غداي بتام تنكس لهونه بسلمنا نعم حدد الله سبحانه وتعالى من يستحلها باشد عقوبه مؤمنين يجدله مؤمن يوقع مؤمنين يجدله اسكون درس علماء شو يتسمموا بتايا كبد ايا الله ورضوانه من يقتل ومن يقتل مؤمنا متعمدا فجزاؤه كم جهنم عند خالدا فيها قلت غضب الله عليه سوس ولعنه اراد وعد له عذابا عظيما امست قطات كل عذاب عذاب عذاب قطا قطا قطا لعنا لعنا له مؤمنين يجدل اياوك مالك له. طيب يا ويلك يا بشار يا بشار الاسد سمعناكوا وندموت انت بشار الاسد ويله ويله بلاي 8 يعني 8 شيء بلاي سوي يجدل 200 شيء የቆሰሉ ሰዎች 180 ሺህ በእስር ቤት ይቀጠቀጡ ያሉ ወይለክ ያ በሻር ገደለ ስንት ደባ ፈሰሰ። طيب ሁለተኛ ያ ወይለክ من تسقطين الجنين አንቺ ያረገዝሽና ህይወት ያለው ህፃን ያስወረድሽውም ወዮልሽ፣ የሰው ነፍስ አጥፍተሻል፣ ሰው ገዳይ ነሽ። ሰው ገዳይ ነች። ጠይ ምንድን ነው ወንጀሉ? ወንጀሉ አሁን ልነግራችሁ ነኝ። እና ወዮልሽ አንቺ ከሆድሽ የተረገዘው ሕፃን ሩህ የገባበት ከአራት ወር በኋላ ያለው የወረድሽው ሰው ገዳይ ነሽ። ሶስተኛ የወይለክ መን የስዱም ወያህሩብ ወማተል መስዱም፣ በመኪና አደጋ ሰውን ገጭቶ የሸሸ ያ የገጨው ሰው ደግሞ ሞተዋል፣ ማን እንደገደለው ግን አያውቅም። ወየልህ ወየልህ አንተ ሰው የምትገጭ ሰው። አራተኛ የወይለክ መን አዓነ ዓላ ቀትሊ ዓላ ቀትል ወለው ብንስፍ ከሊማ፣ ወየልህ አንተ በግማሽ ቃል እንኳን ግደል ብለህ ከተናገርክና ሰው ከተገደለ በግማሽ ቃልም ቢሆን ወዮልህ ወዮልህ ይላሉ ነቢያችን ሳ ስለም እንደዚህ ይላሉ። አምስተኛ የወይለክ መን ተሰበበ ፊ ቀትሊ አሐድ፣ አንድ ሰው ሲገደል አንተ ሰበብ የሆንክበት ከሆነ ላኢላሀ ኢለላህ፣ አንተ ልክ ሰው እንደገደልክ ነው የሚታሰበው። ወረሱሉላህ ሰለላሁ ዐለይሂ ወሰለም የቁል፣ ተመልከቱ እንግዲህ እንትኑ ወንጀሉ ተመልከቱ፣ ሰው የገደለ ምን አሉ ነቢያችን፣ ለዘዋሉ ዱንያ፣ አዱንያ ሁሉ በሙሉ አዱንያ እኮ ነው መሬቷ በሙሉ ጨረቃዋ ምናምን አዱንያ ሁሉ ቢጠፋ፣ ለዘዋሉ ዱንያ አህወኑ አለላህ ሚን ቀትሊ ሙእሚኒን ቢገይሪ ሐቅ፣ አንድ ሙእሚን አለ ሐቅ ከተገደለ እና ሰማይና መሬት ቢጠፉ እንኳን ይቀላል ለአላህ ሱብሓነሁ ወተዓላ። ሰማይና መሬት ከመጥፋት አንድ ሙእሚን ቢገደል ይብሳል፣ አላህ በጣም ይቆጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚህ የበለጠ ደግሞ ሐዲስ ስሙ የነቢያችን፣ ለው አነ አህል ሰማ ወአህል አርድ፣ በመሬት ያሉ ህዝቦችና በሰማይ ያሉ መላኢካዎች በሙሉ ተሰብስበው ለው አነ አህል ሰማ ወአህል አርድ እሽተረኩ ፊ ደሚ ሙእሚኒን ዋሂድ፣ ለአንድ ሙእሚን እንኳን የመላኢኮች እና ሰዎች በሙሉ ተሰብስበው አንድ ሙእሚን ቢገድሉ ለአከበሁም አላሁ ፊናር፣ ሁሉም ሰብስቦ አላህ ጀሃነም ውስጥ ነው የሚያስገባቸው። ምን አይነት ነው ደግሞ እነዚህ ሐዲቶች? እኮ ሐዲት ቡኻሪ፣ ሐዲት ሙስሊም፣ ሐዲት ሳሂህ እኮ ናቸው። ቀልድ ይመስላሉ። ነቢያችን ለምንድን ነው አጋነኑ የሚመስል ያጋነኑ ይመስላል። ላኪን አላህ እንደዚህ አላቸው፣ ሰማይና መሬት ቢጠፉ ይሻለኛል አንድ ሙእሚን ደሙ በከንቱ እንትን ሲፈስ። ነዓም በሰማይ ያሉ መላእክቶች እና በመሬት ያሉ ሰዎች ተሰብስቦ አንድ ሰው ቢገድሉ ወላሂ ሁሉም በጀሃነም አስገባቸው ነው አለ አላህ ሱብሃነሁ ወተዓላ። ወይስተዊ ፊ ተሕሪም ቀትል ሙስሊም ወዝሚ፣ ደግሞ መግደል ስንል ሙስሊም የገደለና ክርስቲያን በነቢያችን ወይም በሙስሊም ጥገኛ የሆነው መግደልም እስላም እንደ መግደል ነው። ይገባቸዋል። ለምሳሌ አብዱል ቃድር እስላም ነው። አለምንም ምክንያት ከገደልከውና አንድ ገብረ ማርያም የተባለው ለሙስሊሞች ቃዲ ወይ ኢማም ወይም መሪ መጥቶ ካንተ ጋር ጥግ ሊሆን በሰላም ካንተ ጋር ልኖር እና ከሞት እንድትከላከለልኝ ብሎ ጥገኛ ከሆነ መጥተህ ከገደልከው ልክ አንድ ሙስሊም እንደገደልክ ነው አለ። طيب ወቃትሉ ነፍሲሂ፣ ራሱን የገደለ ደግሞ አንድ ሙእሚን እንደገደለ ነው። ለምን? ነፍሱ እኮ ሙእሚን አለች። ስለዚህ ራሱ የገደለ አንድ ሙእሚን እንደገደለ ነው እና ቅጣቱ አሁን በፊት ያልኳችሁ ነው ቅጣቱ። طيب حديث رواه البخاري بخاري የዘገቡት ሐዲስ ተመልከቱ። عن عبد الله بن عمرو بن العاص رضي الله عنهما ان رسول الله صلى الله عليه وسلم قال من قتل معاهدا، معاهد مالت عند كريستيان وين عند يهود كسلامچو قال تغبابتو ويم دمو تصاصفو بقى انيم مطفو اندالسرا بهيمانته هونيه كنانته تگنيا هوني لنور تطبقون يالاچو بلو يعني كونترات كتصاصفو كسلامچو ይህን ሰውየው የገደለ ለም የረህ ራኢሐት አልጀና ወኢነ ሪሐሃ ዩጀዱ ሚን መሲረት አርበዒነ ዓመን፣ ጀና በጣም ጥሩ ከመሆኑ የተነሳ የሷ ሽቶ የሷ ጣዕም ከ40 ዓመት የሚወስድ የመንገድ ርቀት የጀና ሽቶ ይሸታል። ይህን ሆና ግን አንድ ሰው አንድ ክርስቲያን ከእስላሞቹ ጥገኛ ሆኖ ተጠግቶ የሚኖር ሰው ከገደለ ጀሃነም እንጂ ጀና አይገባም፣ ሽታውም አያገኝም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ክርስቲያን ይሁን ይሁን ከእስላሞቹ ተጠግቶ እናንተ በቃ ጥላ ሁኑልኝ እኔ ከእናንተ ልኖር ካለ ልክ እንደ እስላም ነው። እንዲያውም እሱን መግደል ይበሳል፣ ምክንያቱም ያኒ አህድና ቃል ኪዳን መፍረስ ሆነዋል። طيب አሁን እነዚህ ሁሉ ያልኳችሁ የተባሉ በሙሉ ሰው የገደለ ጀሃነም ይገባል አይወጣም የሚለው ዑለማዎቹ ምን አሉ? قال الحافظ في الفتح ان المراد بهذا النفي وان كان عاما التخصيص بزمان لتعدد الادله الفعليه والنقل اي من مات مسلما عند سو قدلو مسلم هنا كموته جهنم يغبال جن لزل عالم ايقيم ينو ترغمو مكنياتهم عند اسلام بتقدلم يعني انت لا اله الا الله محمد رسول الله ينك نو الكفركم كسلمنا الوطن جن عند سو على حق قدلكو الزهلاي تلك قطعت الله ملايين السنوات بلايين السنوات ممكن تقطع الله. طيب ومآله الجنة መጨረሻው ግን ጀነት ነው የሚገባው። ላኪን እዚ ላይ አንድ ጥያቄ አለኝ፣ በጣም ትልቅ ጥያቄ አለኝ። ያ اخዋ ለብዙ ጊዜ በጀሃነም ተቀጥቶ ወደ ጀነት ይገባል ማለት ምን እንደሆነ ታቀላችሁ ወንድሞች? عقوبته يدخل الجنه بعد عقوبته يدخل الجنه ማለት لا ننظر الى العقاب قطعتنا ني قطعتو ወደ ቁጣቱ አናተኩር ወደ ዘመኑ አናተኩር ወደ ጊዜው። ታቃለ ስንት ጊዜ ነው? ممكن مليون سنه ممكن بليون سنه ممكن 10 بليون عمت ተቀጣ ነው የምትወጣው። باخره 10 عمت 100 عمت 1000 عمت የሚባል የለም። የኛ 1000 عمت በአላህ ቁጣጣር አንድ ቀን ነች። ان يوما عند الله كم ከአልፍ ሰነት مما تعدون قران كله انت شي عامات ستلو باخره قطاطر عند قالو እንደዚህ ነው። طيب عند سو سنت يقطال 5 عامات لا 5 بليون 5 مليون عامات 30 مليون عامات تقطون الموطن. الم تسمعوا قول الله تعالى في قران سمو المخيف بتام يسفر ايانه وهي نجر የጀሃነም ሰዎች ጀና ከጀሃነም ከገቡ በኋላ እነዚህ ኩፋሮች ጀሃነም ከገቡ በኋላ ብዙ ይቆያሉ በጀሃነም 6000 ዓመት ይቆዩና ከዛ በኋላ ምን ይላሉ? የጀሃነም ዘበኛ አለ አይደል? ማን ነው ስሙ? ማልክ። ማልክ የሚባል መላእካ የጀሃነም ዘበኛ ነው። ሲከፋቸው ሲቃጠሉ ምን ይላሉ? ያ ማልክ ذاك الله انطيقلن يبقان ويم دمو قلل يادرغلن ويم جا انتنو اساتو قلل يادرغلن ويم دمو يبقان سنت عبت تعذبنال بلو يطيقوتال تاقالاتشو من ملسال ملسو كممطاتو بفيتاله 1000 عمت يطبقالو كني يالاتشو اندموچ اتالقسوم دي ياسلقسال كوي نغر لمثاله اني እስር ቤት ገባሁና ለወታደሩ ምን ልዋለሁ? እባክ ወታደር ለዛ ለጀነራሉ ወይም ደሞ የእስር ቤቱ ኃላፊ ረባክ ይብቃኝ እያለ እገሌ እያለቀሰ ነው ብለህ ንገርልኝ ብትለው ሄዶ መልሱ ከአንድ ሺህ ዓመት ካመጣለህ መልሱ ደሞ ክፍኛ ከሆነ ከአንድ ሺህ ዓመት መልስ ካመጣለህ ምን ትሆናለህ ወንድም? እንደዚህ ነው። ስሙ ከኔ ጋር ስሙ ቁርአን ان المجرمين في عذاب جهنم خالدون نذا مجرموچ كافيروچ فاسيقوچ جهنم گبتو ايوطو مالاي ايوطون بچا ادلم لا يفتروا عنهم وهم فيها مبلسون لا يفتروا انت سكند انكون كذا كاساتو تنش قزقز ايللاچو اساتو ييغالي يباسي يغالي يباسي نمي هدو لا يفتر عنه وهم فيها مبلسون مبلس مالت بحساب بچنقات يتوتر سو غرا يغباو مفتيه عطا مبلس يبالال كذا قتلنا الله سبحانه وتعالى من الهلال وما ظلمناهم انكوال ظلمكواچو ولكن كانوا هم الظالمون الناس اللي يبدلوا اني ادلهم كذا قتلوا من على الله سبحانه وتعالى ونادوا هون يالكواچو نور مالك انطروا يا جهنم زبنيا ونادوا يا مالك ليقضي علينا ربك ربك باك يا انت الله طيقلن يبقان يبقان ولا موت بيهون يا موتن مرسو يمطال لا اله الا الله كان دشي بهالا مرس متى الى المالك اهو دسي لاچو المرس يسمو مرس من يلال قران نو انغدي قال انكم ماكثون قطايوش ناچو جنا تقتلالاچو መጨረሻ ያለው ዘመን ነው የምትቀጥሉና እዛ አርፋችሁ ተቃጠሉ የሚል መርሲ ይመጣል ነቀጅናኩም بالحق በጥሩ ነገር መጣነኛ ولكن اكثركم للحق كارهون ግን حقን የምትጠሉ የነበራችሁ ጠማማዎች የሆናችሁ ሰዎች ነበራችሁና እዛ አረፉ ይላል هذا القران يا اخواننا قران امست ايانو ያነበኩናችሁ አሁን يقال مبلسون مالت من الالو ابلس فلان ابلاسا اذا سكت عن الكلام سكوتا زم مكال بقى غرا غباو اساتيه يتقاتله مفتيه سلاطا زم يلال بقالو اذا سكت عن الكلام سكوتا مصحوبا بالحزن ازنو تچماددو زم سين مبلس يبالال اوكي مبلسون على الله سبحانه وتعالى واما قاتل نفسه راسون يقدل سو قنالو سبحان الله يقول سبحانه وتعالى ولا تلقوا بأيديكم إلى التهلكة بيجاتشو ودشقرات تقبوا عليه ويقول ولا تقتلوا أنفسكم إن الله كان بكم رحيما روى البخاري نبي صلى الله عليه وسلم ببخاري تزقبوا حديثات شو من الان عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال نعم من تردى من جبل فقتل نفسه فهو في نار جهنم يتردى فيها خالدا مخلدا فيها ابدا عند سو راسه يتجدل يجدله لمثاله بترارا لا يهدو كترارا نفسه كطالنا كموته بجهنم اسات يتقاتله اندغنا كترارا سيودق سينسى سيودق سينسى ينورال ومن تحسى ثم عند سو دومو مرض تطو كموته فقتل نفسه فسمه في يده كقبر سيوطا يا مرزو بإجو يزو يوطانا يتحساه في النار جهنم خالدا مخلدا فيها أبدا بجهنم قبتو مرزون يتطا إسات يئسات يتكات علي نوران ومن قتل نفسه بحديدة فحديدته في يده يتوجأ بها في النار خالدا مخلدا ببرت أرقو بتبنجا أرقو بشقوت أرقو وين بكلات شارغو نفسه يجدله يا كقبر سيوطا نفسه يجدلبت مساري عايزو يوطانا سيجدل نو مينورو عليه وروى البخاري عن ابي هريره رضي الله عنه ايضا ان رسول الله صلى الله عليه وسلم قال الذي يخنق نفسه يخنقها في النار بجبد ارغو تانقو يموته بجحنم است دمو سيغبا سيتانق ينورال ازا بجمد سيتانق ينورال والذي يطعن نفسه يطعن نفسه في النار باللوارغو هدون قدو يموته لك اندزي بجحنم اندزي هنال وقال صلى الله عليه وسلم ايضا كان في من قبلكم انغدي اهوني من ناغرو مندنو تقالاچو حفظ النفس يميبارو نو يچ نفس الله اندت اندميقطا تاعلاچو نبياچن اندت اندميقطا تسمعلاچو عدل يه نفس ياچ نفس يانت ادلچن አደራ የተሰጣህ ነው ስለዚህ እንደፈለክ ልትገድላት እንትን ልታቆስላት አትችልም يقول النبي صلى الله عليه وسلم كان في من قبلكم رجل كنانته بفيت عند سو نبره النبياችን به جرح عند قسل نبره وبنتره باجو يعني بطورنته مثله اجو قسلنا فجزع بطام بقى صبر عطا فاخذ سكينا فحز بها يده بقى هيچن اج مقرط አለባት ብሎ በስኪናቱ ተጥ እጁን ቆርጦ ጣላት ማለት ነው فمارق الدم ደሙ የፈሰሰ ደሙ አልታገሳለ ደሙ አልቆማለ حتى مات موت سويه فقال الله سبحانه وتعالى تملكت ينجر يمغرمو ين دمو دمو دمو دمو وتو تو تو سو سيموت الله من اذا تكلمتوا من عليه اي لا لا الله سبحانه وتعالى بادرني عبدي بنفسه من لو تشكلبني سويه اني اسكم مغلو اني يعني انت انت اسكم موتو لمن هيطبقم تشكله كان انت مع انه الله ما يبدله لكن سبب السنه بادرني عبدي بنفسه حرمت عليه الجنه انت تشكله لمن تشكله لمن نفسي بدلان حرمت عليه الجنه رواه البخاري يم حديث بخاري زقبت ناتشو وثبت في الحديث من قتل نفسه من قتل نفسه نعم بشيء عذب به يوم القيامه رايتم يا اخوه كيف النفس غاليه جدا جدا نفساتين انديت ود مهونوان سمتاچو على وندوچ ود نچ والله انكون لتجلات بمرفيم بمرفيه على منم مكنيات مرفيه يارجه يهچن اج اندكا بتارغات وانجلنياله انت የራስህ ነፍስ የራስህ አይደለችም እዚህ ምስመማ ወንድሞች የራስህ እኮ አይደለችም ይሄ ኮሎ ስተታችን እኮ እኔ አንድ ዘፈን ነበር በትግርኛ ከምድላይ ይላል ከምድላይ እንደፈለኩ ብሎ ዘፈን አወጣ እናባተ እንደፈለክ አንተ የምትፈልገው አላህ የሚፈልገው መሆን አለበት ከምድላይ እሽ ከምድላይ እንደፈለኩ የሚባል የለም በሰውነት ወይ በሌላ ሰውነት አደራ ነው ايشوه انكوان بتونا امتتا اجهن موقات واجرهن موقات على من المكنيات هاتيات المتاسبو اذن ايتنا من اين تودنك ايشناس والله ولعظمتي امر الدماء دمو يسو دم ما فسسبت ام كبار ونجلسلو هوني نعم كانت هي اول ما يقضى فيها بين الناس يوم القيامة سنهت መጀመሪያ ፍርድ በፍርድ ይቀርብ የሚባለው የተጋደሉ ሰዎች ናቸው መጀመሪያ ደም የተፋሰሱ አላህ Subhanahu Wa Ta'ala ፍርድ ሲጀምር ደም የተፋሰሱ በእነሱ ነው የሚጀምረው وهذا الحديث رواه مسلم واعدام القاتل انتقاما منه سو يجدله يجدل بلو الله بقطعه ነው ينهج ያሰፈረው وزجرا لغيره وتطهيرا للمجتمع ህብረተሰቡ መጽናት አለበት ህብረተሰቡ በሙሉ በሰላም መኖር አለበት من الجرائم التي يطلب فيها النظام ويختل معها الامن سلام مسفن አለበት እና الشباري መኖር የለበትም ሰው ገዳይ መኖር የለበትም ولذلك يجدل يجدل عليه فقال سبحانه وتعالى ولكم في القصاص حياه يا اولي الالباب لعلكم تتقون እናንተ ሰዎች አቅል ያላችሁ ሰዎች ከሆናችሁ እስቲ ተመልከቱ አቡ አኒስ ኢብራሂም ስራጅን ከገደለ የኔ ቤተሰብ ዝም ብሎ ያዩታል ለአቡ አኒስ ላ ልጄ መጥቶ በረፈበት ቦታ ይገድለዋል ላ እንደገና ደግሞ የአቡ አኒስ ዘመድ ደግሞ የኔ ሌላ ልጅ ካለ ደግሞ ይገድለዋል እየተገዳደልን ከቤተሰብ ወደ ቀቢላ ከቀቢላ ወደ ህዝብ ይሄዳል ይህን እንዳይከሰት ምን አለ አላህ Subhanahu Wa Ta'ala ወለኩም ፊል ቂሳሲ ሐያቱን ያ ኡሊ አልባብ ለዓለኩም ተተቁን እናንተ ሰዎች ጭንቅላታችሁን አሰሩ የገደለ ከተገደለ ደሙ አርፈዋል ከዛ እንትን የለም ወንጀል የሚያደርግ ሰው የለም وهذه العقوبه مقرره في جميع الشرائع الاديان والاديان يدمو يجدل يجدل بكريستيانم በመጽሐፋቸው አለ በይሁድም በመጽሐፋቸው አለ በሰይድና ኢብራሂም መጽሐፍ አለ በዳውድ መጽሐፍ አለ ሁሉ ነብዮች ያለፉ በሙሉ የገደለ ይገደል የሚል حق እና መብት አለ እዛ ህጉ ተሰፍሯል وحتى في قتل في قتل الخطا ساتاوكم كون بسيتت يجدلكو كونه لم يعف الله تعالى ይሄን ነገር عفو ايلهم الله سبحانه وتعالى لمن عند سو بدله زين بن تيت ነው እንዴ لابد ተሳስተ ከሆነ አትገደልም ግን ቅጣት አለበት አልዒጥ ባሪያ ካለ ነጻ ትላለህ ይህ ለአላህ ነው ወዲያ ጋር ትከፍላለህ ይህ ደግሞ ለሟቹ ቤተሰብ ነው የቁርአን ሱብሃነ ወተዓላ وما كان لمؤمن ان يقتل مؤمنا الا خطا ومن قتل مؤمنا خطا فتحرير رقبه مؤمنه وديه مسلمه الى اهله الا ان يصدقوا እነዛ ሰው የተገደለባቸው ሰዎች አፉ ብለናል ጋር ማንፈልግም ብሎ አፉ ካሉ የሌላ ጉዳይ ነው ولكن يتገደለ ይገደላል ወይም ጋር ይከፍላል ومن شدة عناية الله الإسلام بحماية الأنفس أنه حرم إسقاط الجنين الله سبحانه وتعالى يسول البكنت وموت سلم ما يود عند السيد كهدواء يرقزت لجمة ورد بالطعام تكنكلي هنا بعد أن تدب الحياة فيه روح كتزرابت بهلا لجو فأردت ورنو سلزي أردت ورنو يدرق لجم ما سورت كبار والجنة الا اذا كان هناك سبب حقيقي يوجب اسقاطه دكتور متتو حصانو كان ورده انشيم حصانو ሁለቱ ትሞታላችሁ ካለ ግን ዶክተሮቹና ታማኝ ዶክተሮች ከመሰከሩ ልጁ ለማስወረድ ይቻላል تمام طيب على بيزيا يعني قطعت አለበት بالدنيا باخيرا قطعت አለበት አሉ እሺ هاي بقالو እንደዚህ ካልኩኝ በቃኛል መሰለኝ እንዳይደክማችሁ እንዳይሰለቻችሁ የዛሬ ፊካችን በዚህ እናቆማለንና ለእናንተ ሰጣለሁ ኢንሻአላ ማይኩል እናንተ ሰጣለሁ ዛሬ ስንት ነው 30 ነው 30 3 ነው መሰለኝ አይደል 3 ከዛ ኢዘን የዛሬ ደርሳችን እዚህ እናቆማለን ጥያቄዎቹ ካሉ ለመመለስ ሞክራለሁ ኢንሻአላ ግን ምንድነው ህፃንዋ ትጠይቃለች ነገ ማንኛውም ሰው የገደላት አምጥታ ጌታዬ ይህ አላግባብ ገደለኝና ጠይቀው ሰው የጉን በጀና ተበሽሯል ምን ያደርጋል አላህ ሱብሃነ ወተዓላ ለሷ ካሰበችው በላይ ደረጃ ይሰጣታል ምንዳ ይሰጣታል እስከምትወድ ድረስ ደስ ከሚላት ድረስ ለተገደለችው እንትን ይሰጣታል ምክንያቱም ገዳዩ አስለን የጀና ሰው ነው አሁን አይቀጣም ግን በኩፍሩ የሞተ ከሆነ ግን የሌላ ነገር ነው እና ዑመር ኢብኑ ኸጣብ ቢጠየቅም አላህ ይከፍልለታል እንጂ ጀሃነም ወይ አይቀጣውም ማይክፍሪ ስሙ ሱነኑል ከውን ሱነኑል ከውን የሚባል ነገር አለ ይህን ወቁት ወንድሜ አላህ ያወጣው ደንብ እስከ ቂያማ አይቀየርም ከነጋላችሁ እስከ የውም አልቂያማ አይቀየርም አላህ አንድ ጊዜ ኩን ካለ እሱ ይሆናል ግን በዛም ይጎዳ ሰው ካለ ሐቀኛ እንትን አላህ ሱብሃነ ወተዓላ ኮምፐንሴት ያርጋዋል ያስተካክለዋል በሌላ እንትን ለምሳሌ ጥሩ ምሳሌ ልስጣችሁ መሬት ስትፈጠር በላይዋ ላይ ሰው ፈጠረ አላህ አሁን ወህይ አወረደና ለመሬት ምን አላለ ማንኛውም ሰው ባንቺ ውስጥ የገባ በሆድሽ የገባ ቀብር ማለት ነው በቀብር በውስጥ ሆድሽ የገባ ጭመቅ ይዋላል ጭመቅ ማለት ጭፍልቅ አርግ ይዋላል ይህ የመሬት የታዘዘችው ትእዛዝ ነው እስከ የውመል ቂያማ አይቀየርም ላኪን ነቢያችን ሳሰለም ከገቡ ተጨምቀዋለች ላ ወይም አቡበከር ወይም ዑመር እንደዚህ የመሳሰሉ ሰዎች በቀብር ሲገቡ ጭፍልቅ ታርጋቸዋል ላ ሌላ ወህይ ሌላ ትእዛዝ ከአላህ ይመጣና እነዚህ ከተማሩ ሰዎች ናቸው አላህ ይማራቸው እና ጥሩ ምሳሌ ይስጣችሁ سيدنا معاذ بن جبل لا سيدنا سعد بن معاذ ሁላችሁም የምታውቁት ነው ሰሃቢ ጀሊል እሱ ሲሞት عرش الرحمن ያንቀጠቀጠበት በሱ ሞት ነው سعد بن معاذ ሲሞት ሰባት ሰማይ አሽፈርቃ ተሸላልማ ሰዓድን ለመቀበል የተዘጋጀችው ሰባት ሰማይ ናቸው እሱ ሲሞት 70 ሺህ መላእክቶች መጥቶ ነው የሱን ጅናዛ ተሸክመው ወደ ቀብር ሄዱ ይሁንላችሁ እንግዲህ ትልቅነት አርሺ አላህ አርሻን ከተከተ ለማንም ሰው አልንቀራን ከተከተ አልታኒ ሙባል አደረገም ኢላ ለማን ለሰዓድ ኢብኑ ሙአዝ طيب አንድ ሰው ሲሞት መላእክቶች ወርደው ሬሳው ተሸክሞ ሄደ ይለም ለሳዓድ ኢብኑ ሙዓዝ ብቻ 70 መላእክቶች ወረዱ። ሳዓድ ኢብኑ ሙዓዝ በሌሊት የሞቱ ጊዜ 7 ሰማይ ተሸላለመች፣ ተበጃጀች፣ ክሬም አደረገች፣ ፖድራ አደረገች፣ የከንፈር እንትን ቀይ ምናምን አደረገች ሰማይዋ። ለምን ለምንድነው? ሳዓድን ለመቀበል። ማን ነው እንደዚህ ያለው? ጅብሪል እኮ ነው እንደዚህ ያለው። ሳዓድ ኢብኑ ሙዓዝ ሙተዋደረና ነቢያችን አያውቁም ነበር። ፈጅር ከሰገዱ በኋላ ሰይድና ጅብሪል ወረደና ያ ረሱላህ ማን الذي مات عندكم الليلة ዛሬ ሌሊት ከእናንተ አንድ ሰው ሙተዋል ማን ነው አለ። ነቢያችን አላቀም አሉ። እኔ ከቤቴ ተነስቼ መቼ ሰዓት ፈጅር ሰገድኩ እንጂ አላቀም አሉ። ላ አንድ ሰው ይሞታል እንዴት አወቅክ አሉ። ጅብሪል ምን አለ? اهتز عرش الرحمن يا الله العرش تنكتكت تمام كذا بحالس وتزينت السماوات السبع سبعت سماي اشبرقوا وين دومو تبجاجو تشلالمو السن لمكبل 70 ملائكه وردوا لهن يسون جنازه تشكموا لقبر مين ايهن ماني لما تسطى ايه نجر بنجراتين لاي سيدنا سعد بن معاذ እድሜያቸው 33 አመት ብቻ ነበር ሲሞቱ። በጣም ወጣት የ33 አመት ልጅ ሆኖ ነው የሞቱ። በእስልምና ብቻ 6 አመት ነው የቆየ። በ6 አመት ያፈሩት ጥሩ ስራ የአላህን አርሽ እንዲቀጠቀጥ አደረገው። እሺ ዋናው መልእክት ሆነ ለአስተማር የፈለጋችሁ ምንድነው? አላህ የደነገገው በሰማይ በመሬት አይቀየርም ብለናል አይደል? ሰዓድ ኢብኑ ሙዓዝ ይሁን ሁሉ ደረጃ አግኝቶ ሬሳውን ተሸክሞ ወደ ቀብር ሲያስገቡት ነቢያችን ሰለላሁ ዐለይሂ ወሰለም በዛ በደጃፉ ቀብር ነበሩና فقال سبحان الله كشر ብሎ በቃ ኮስተር ብሎ سبحان الله ነው 3 ጊዜ ቤታቸው ደሞ ጥውልግ አለ። እንደዚህ ሰሃባዎቹም ሲጠይቋቸው እንደገና ትንሽ ቆይተ ደሞ አላሁ አክበር አላሁ አክበር አላሁ አክበር አሉ። ለምንድን ነው ብሎ ሲጠየቁ لقد ضمت الارض سعدا الو ياتشي مريتكو درو ستفطر يتلالفلات تئزاز بتكبار لموال سعدن لمچملق انا لمچفلق متاچ الو سعدن لمچفلق تقرربچ الو متاچ بقى نزي لقد ضمت الارض سعدا ولكن كانت ضمه رحيمه لكن ما شفلكوا الله ليلا تزاز ستاتنا قال ان تباعدي راقبلي اتنكيو يميلو تزاز بتالا. فقال النبي صلى الله عليه وسلم لو كان احد ينجو من ضمه الارض لنجا سعد بن معاذ له كزي كمريت ما شفلك يميدن سو بينور بمجمل درجه سعد يدن نبر مكنياتهم سعد الله ودلت عرش الرحمن انكتكتلونا السيد النبر. لكن لا سنن الكون تقالت سنن الكون الله اسكمتو حق اي قيرم ليلا تعزاز مقتو الله كان شارو مالتنو. سلزي سيدنا سعد بن معاذ هون انت سوي تيقال انديت عرش الرحمن انكتكتو انديت يعني 70 انتن يوردو ملائكة 7 سماء يتشار لمتشو السن لما قد انديت انتنو مريتو تشفلقو عالج بنن لا مريتو ما تزالج لما تشفلقم تقرار بالج. لكن الله لذات اذا زابتانا ان تباعدي راقبلي على هون دمو عمر بن الخطاب لجو يعني كفرو بيقدلم ነገ መጠየቁ አይቀርም። ላኪን አላህ Subhanahu Wa Ta'ala አይዞህ ያ عمر ይችን ልጅ እኔ ከፍላታለሁ ተብሎ ሁለት ይታረቃል ማለት ነው። ግልጽ ነው ረባዕ አልአደውያ። እሺ ማይክ ፍሪ እንግዲህ እንጀዛከላህ ኡስታዝ አላህ ያቆዩት አላህ ባንደረስ ላይ ስለሆነ ሁሉን ነገር ገልጸውታል። ግን ዛሬ ካስተማሩት ትምህርት ልቅ እየሰልኩት ምንድነው በብዛት ተምረናል የሚሉ ሰዎች እንኳን እነሱኛ ሙስሊሞች እንኳን ተምረናል ሳይንስን አውቀናል ምንል ብዙ ጊዜ የሰው ልጅ የተፈጠረው ከዝንጀሮ ነው ከዝንጀሮ ወደ ሰው ተቀየረ ምንላለን። ግን ሱብሃንአላህ የሰው ልጅ ባማረው ኔታ አላህ ፈጠረ ነው ይያለ እነሱ ግን ከዝንጀሮ ነው ተፈጠረው ማለት ሌላው ደግሞ አላህ ሱብሃነ ወተዓላ ለሰው ልጅ ምን ያህል ክብር እንደሰጠው ከመላእክት በላይ ማድረጉ والله ይሄ ያላህ ስጦታ ምን ያህል እንደሆነ ግን ተሰጥቶም ዝም አልተባልንም ያውም እንደ ኸሊፋ ነን አዎ ምክንያቱም ዑለማዎች የነብዮች ወራሾች ናቸው ነብዮች ደግሞ ያላህ ቃል ወራሾች ናቸው ተማሪዎች ደግሞ የዑለማ ዑለማ ወራሾች ናቸው ያው በቁርአን ምን ተከታክለን ተያይዘን እንደገመድ ምንሄደው ከሆነ ያው ምድር ላይ ኸሊፋ ለምድር ላይ ደግሞ ዝም ብለን እንዳልተፈጠረን ምድር ላይ ኸሊፋ ሆነን ጥሩ ዘር አብቅለን ጥሩ ነገር ፈጥረን እንጂ ያለበለዚያ መጥፎ ሆነን ከሄድን ከስረን እንደምንሄድ ከመጀመሪያው ትምህርቶስ ሌላው ደግሞ ምንም አላህን የማይፈራ ነፍስ ሱብሃንአላህ ከእንስሳ በታች መሆኑ ትንቶቻችንን ዛሬ በአላህ ላይ አጋሪዘን ያሻረክን ያለ ነው ምስላችን በሰው ቢቀመጥም በአላህ ዘንድ ከእንስሳ በታች ምሁር ነን ብለው ዓለምን እናስተዳድራለን ፍትሃዊ ነን ያሉት ባለስልጣኖችን ሳይቀር እንኳን ሽንት ቤት ያነሰ እንስሳ ናቸው ሊል የሚፈራ ሙስሊም ራሱ አለ እችን አንቀጽ እየሰማ እነሱ እንዴ ምሁር ናቸው ስንት አመት ተምረው ዓለም እያስተዳደሩ እንዴት እነሱን ከእንስሳ በታች ይባላል ይሄ የማይሆን ነገር ነው ብሎ እንኳን የሚከራከሩ አሉ ግን ሱብሃንአላህ ኡስታዝ በጣም ደስ በሚል ነገር ነው ያስተማሩን ደግሞ የሰው ልጅ ሆኖ እየበላ እየጠጣ እየተዝናና ደግሞ መላእክት በላይ መሆኑን ያም ነግረውናል ረሱል ሰለላሁ ዐለይሂ ወሰለም ጅብሪልን ጓደኛዬ ሆነ ጠለኸኝ ትሄዳለ ወይ ሲላቸው ኢስራ ወል ሚራጅ ላይ እኔ ከዚህ በላይ አልተፈቀደልኝም ግባ አንተ ብሎ ባላቸው መሰረት ያ የረሱል ሰለላሁ ዐለይሂ ወሰለም ትልቅነትን ነግረውናል ሌላው ነፍስ የገደለ ንጹህ ነፍስ የገደለ ዲና ይሰራች እስላም ወጥቶ እስላም የሚበጠብጥ ሶስ ረዳው ላድር እዚህ ላይ ሰብር የለም ምን ያህል ህክም እንዳለው እንዘብን ላብን አንጠፍጥጣው ብር ሊነጥቅ ሲመጣ ብትጋደል አላህ ቀኝን ለመታ ግራን ስጠው እንደሚለው አይደለም ፍትሃዊ የሆነ ጌታ والله እንደ ዲና እስላም አስተልጥሞ ይፈጠ አልহামዱሊላህ ለዲና እስላም ገድል ሲመጣም አው ለምን ከገደለ ግደል በቀጥተኛ መንገድ ነው አንተ ግን ንያ ነፍስያህን ብለክ ሳይሆን ያኒ ጉራ ብለክ ሳይሆን በትክክለኛው ሸርጡን ያሟላ ሆነ እንደገር በንያ በሚለው አው እንደገና አፌን ሳልከፍት ማለት ነው ትክክለኛ ኢጃብ ከለበስኩ ያላህን ህክሙ አስተካክዬ ከለበስኩኝ والله አንደበቴ ሳይናገር ለብዙ እህቶቼ ዳዋ አረኩ ማለት ነው አንደባት መንገድ ላይ ለምንድን ነው አላህ ፈሳድ እንዳይበዛ ብዙ ጊዜ እኔ እከሌን ታይቼ ነው ሸኬ እንዲስ ያረጋይቼ ነው ያለን በሰው ላይ እንዳንለስም ነው ስለው አላህ በዱንያ ላይ በጣም ሩሩ መሆኑ ነው ግን አላህ ሩሩነቱ የባህር ያለ ወንጀል ብትይዙ ካላሻረካችሁ ሽርክ ይዛችሁ ካልሞታችሁ ወደ እኔ ከተቦታችሁ እኔ ቅርባይ ነኝ እኔ ሩሩ ነኝ አዛኝ ነኝ ብሎ ግን አላህ ሸዲዱ ሊቃም መሆኑ በማሊክ ላይ ተናል ማሊክን ልከውት እነሱ ዘውታሪ ናቸው ማለቱ አላህ ምን ያለ የቂያማ ቀን ሂሳብ እንጂ ምንም አይነት ስራ ይቅርታ እንደሌለ ተረዳን ሌላው ሁሉ ለምሳሌ ነፍስን በአንቆ የገደላት አንቆ ራሱ ነው የቂያማ ቀን የሚነሳው ለሚለው እያንዳንዳችን ዚና ይሰራንም ካቲማችንን አላህ ይጠብቅልን ከወንጀል ካራቀን ዚና እየሰራን ከሞትን የቂያማ ቀን ከዚናችን እንደምንቀሰቀስ የሰው ሀቅ ልንሰርቅ ሄደን ብንሞት ከሰው ሀቅ ጋር እንደምንቀሰቀስ ይሄንን ነገር ደግሞ አላህ ስብሃነ ወተዓላ ለምን የቂያማ ቀን እንዳንዋሸው ማለት ነው አላደረኩም እንዳንለው ያንን ነገር ተንተርሶ ነው የሚቀሰቀሰን አላህ ስብሃነ ወተዓላ እሱ ይጠብቀን የንጹህ ነፍስ መግደል ግን ምን ያህል ክፉ ነው በሚለው والله አንድ ሙስሊም ቀልብ እንኳን መስበር አሉ ከአባን አፍርሶ መገንባት ቀላል ነው የሚባል ዛሬ ግን ስንቶቻችን የሙስሊም ወንድሞቻችንን ቀልብ በኸይርም በመጥፎም በማስደንገጥ እምንወስድ ብዙዎቻችን አለን እንደገና ሰው ሊገድል ሰበብ የሚሆን የሚለው ዛሬ በኢትዮጵያ እንኳን የሞቱት ሙስሊሞች ሰበብ የምንሆን ብዙ ሙስሊሞች አለን በስም ላኢላህ ኢላላህ ብለን ምን በላው ምግብ የሚሰጠን ምግብ ከሌላው ውሃ እንኳን የአይላንድ ውዱ እያደረግን በልተን ጠጥተን ማለት ነው ቆንጆ ቆንጆ ምግብ የበላን እንኖራለን ዲነል እስላም ሽጠን ግን ምግቡ የጀነት ቢሆን ስራቸው የጀሃነም የሰሩ ብዙዎች አሉ ሰው እንዲገደል ወንድሞቻችን እንዲታሰሩ ሰበብ የሚሆኑ በኢትዮጵያ ለሞቱ ሙስሊሞች ሰበብ የሚሆኑ አሁንም እንደ ሰበብ ሆነው የሚሰሩ አላህን የማይፈሩ ሁሉ የዛሬው ትምህርት ይመለከታቸዋል ሌላው ደግሞ ዶክተር ከመሰከረልሽ ህይወትሽን እንዳልፍ ከፈለገ ማስወረድ ይቻልሽ የሚለው ተራ ዶክተር ዶክተር ጋር ሄደን ብር ብዛት ስለሰጠነው ማስወረድ ይቻላል ስላለን በሸሪዓ የተፈቀደ አይመስለም ትክክለኛ ዶክተር ጋር ሄደን አዎ ይሄ አንቺ ልትሞቺ ትቻለሽ ብሎ ሲያረጋግጥልን እንጂ ዝም ብሎ ብዙ ብር ስለተሰጠው አዎ ልትሞቺ ትቻለሽ ማስወረድ አለብሽ ስላለን ማስወረድ እንደሌለብን ልንማር ይገባል ሀታ ባልሽ እንኳን ማለት ነው ልጅ ይበዛል ብሎ እኔ ሀቅን ተወጪ ማስወረድ አለብን ቢለን እሱ በሚወደው ከሆነ ይሄ አላህን ስለሚያስመዝ አመት ስለሚሆን እሺ ማለት እንደሌለብን ከዛሬ ትምህርት ተምረናል ኡስታዝ አላህ ጀዛውትን ይክፈሎት والله ደሳስ ስሜት ጥሩ ጥሩ ትምህርት ነው የሚያስተምሩን አላህ ዒልሙን ይጨምርሎት ማይኩን ብዙ ሰዓት ያስኩቦት አፉ ይበልኝ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ አዛ ወተት ነው ተጣሽን አላህ የጀና ወተት ያስጠጣሽ ነው ሙሉ ሌላ አይደለም አላ ኩል ሐን አሁን ወንድሞች ቀላል ይመስላችኋል ረባዓተ አልአደውያ ብቻ ስትናገር እንደ ኖርማል ነገር ነው የምትወስድ ግን ከአንድ አመት ከሁለት አመት በኋላ ጠይቋት ተቅላላ የምትጽፈው ያለው ያለት አሁን ደፍተር በደፍተሮች ሆኖ ትልቅ የተፍሲር እንትን ሊሆንላት ነው ሳይታወቃት ከአንድ አመት ሁለት አመት ግማሽ ቁርአን ስንደርስ ወዲም ሊሆንላት ነው የሷ ጽሑፍ ተፈልጎ የማይገኝ ኢንፎርሜሽን ነው የምትጽፈው ያለችው በኋላ ስንት ዑለማዎች ጠይቀህ ልታገኘው የማትችል እየመዘገበች ነው አሁን ችላ ይመስላል ችላ እንለዋለን ነገ ግን የኛ አስተማሪ ልትሆን ነው والله والله ግማሽ ቁርአን ስንደርስ ተመልሰን እስቲ ደፍተርሽ ክፈችና በዚህ አያ ምን ተጽፈዋል ስላት የተጻፈው ቢብጥ አርጋ ስትነግረን ሱብሃንአላህ ተፍሲሩ እንደተቀረጸ ነው በሲዲ እንደተቀረጸ ነው ማስበውና ቀጥልበት እናንተም والله እንደዚህ ብታረጉ ለእናንተ ጥቅም ነው ደፍተር ያንድ ብር ነው ገፋብል ያምስት ብር ደፍተር ነው ስክሪፕቶ ያንድ ብር ነው መጻፉም ዳገት መውጣት ወላ ቁልቁለት መውረድ የለው ጻፉና አስቀምጡት ይህ ዲፖዚት ነው ከንዝ ነው መخزن ነውና በኋላ ያስደስታችኋል ኢንሻአላህ እሺ እንግዲህ ይሄን ካል በኋላ ወደ ትንሽ ጊዜ ስላለን የጥያቄና የመልስ በር ሳንከፍት ትንሽ ቆይተናል መሰለኝ ስለዚህ እስቲ ያንድ ግማሽ ሰዓት የፈትዋ ጊዜ እንቀጥል ጠይቁ ጥያቄ ያላችሁ እኔም የሚያስችለኝ ነገር እመልሳለሁ ሽዋል እንግዲህ አላህ ጀዛሽን ይክፈል እኔም ለሌላቸው አልኩትን ነገሮች ሁሉ ጨማምረሽ ብለሻቸዋል አላህ እንግዲህ እስከመጨረሻው የኛ ኡስታዝ ያድርግሽ ኡስታዝ እኔ መጠየቅ የምፈልገው ከዚህ በፊት ለነገሩ ሁለት ጥያቄ መጠየቅ አይቻልም ብለዋል ግን ካስታወሱት ምናልባት ሁለቱንም ጥያቄ አንዴ ጠይቄ ወርዳለሁኝ ለወጣም ስለሆነ ነው አንደኛው ጥያቄ ኡስታዝ ኡዙር ሆኖ መስጊዱስ መግባት ይፈቀዳል ወይ ሐዲስም ለማዳመጥ አሁን ይሄንን ጥያቄ የጠየቅኩት ኡስታዝ የኛ ኮሚኒቲ በፊት ያው ሰዎች ዝም ብለን ነው የምንሰበሰበው ያው ወቅቱ ሲገባም ሰላት ምናምን እንሰግድበታለን ግን አሁን ወደ መስጊድ ዛሬ ያው ይቀየራል ተብሏል ስለዚህ እሱን ለማወቅ ፈልጌ ነውና ኡዙር ተኩኖ ወደ መስጊድ ከተቀየረ ኡዙር ተኩኖ ወይ ኡዙር ሆነ አንድ ሴት እዛ ገብታ ሐዲስ ማዳመጥ ትችላለች ወይ ነው ሁለተኛው ጥያቄ ኡስታዝ ቅባት ተቀብተን ለምሳሌ ይሄ ሎሽን ወይም የማይለቅ ቅባቶች አሉ እንደ ቫዝሊን ምናምን ተቀብተን ውዱ ብናረግ ስለሚያሟልጭ ውሃው ወደ ሰውነታችን ይገባል ወይ በፊት ይሄን ነገር ክልክል ነው ቅባት ተቀብቶ ውዱ ማረግ አይፈቀድም የሚል ነገር ሰምቼ ነበርና ኡስታዝ ይሄ እንዴት ይታያል ያው ግልጽ ካልሆነሎት ወይ ሁለቱ ጥያቄ እንትን ካለቦት መድሼ ማይክ አነሳለሁኝ ወጀዛኩም ላህ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ እሺ ጥያቄው ግልጽ ነው አንደኛው ጥያቄ እዙር ሆኖ እዙር ስትይ ሐይድ ማለትሽ ነው ወይስ ጁኑብ ነው ሁለቱም ሊሆን ይችላል ሐይድ አንቺ ሐይድ ማለትሽ ነው መሰለኝ የወር አበባ ማለት ነው ሹፍ የወር አበባ ይሁን የጁኑብ ይሁን ሁለቱም ትላልቅ እዙር ናቸው አይደል እነዚህ የሚከለከሉህ መስጂድ መግባት ቁርአን መቅራት መጽሐፍ መያዝ ጧዋፍ ማድረግ ሰላት መስገድ እነዚህ ከለክሉሃል እሺ አምስቱም የሁለቱም ልዩነት ግን ጅኑብ የሆነ መጾም አይከለከልም ሐይድ የሆነችው ግን መጾም ይከለከላታል ወደ መስጊድ መግባት ደግሞ ያኒ እንትኑ ጅኑብ የሆነ በእጅማዕ አልዑለማ ማንም ኺላፍ ያደረገ የለም ጅኑብ የሆነ መስጊድ መግባት የለበትም ሐይድም እንደዚህ ነው አንዳንድ ዑለማዎች እንኳን ለተማሪ ለሆነች ሴት ይፈቀዳል ቢሉም በጣም ደካማ ነው ስለዚህ ጅኑብና ሐይድ ያለው ሰው መስጊድ ማይገባም ቁርአን ማይቀራም አንዳንድ ዑለማዎች ሐይድ ያላት ቁርአን ለመቅራት ይችላልሽ ይላሉ ላኪን እኔ ተክላል አንተ ነው መናገርሽ ከዛ በኋላ ጧፍ ለማድረግ አይቻልም ሐይድ ለመጾም አትችልም ጅኑብ ለመጾም ይችላል ይሄን የመሳሰሉ ናቸው ስለዚህ ማይጁዝ አይበቃም ሁለተኛው ጥያቄ ቫዝሊን ትያለሽ አይደለም እኔ ግን አጠቃላይ መልስ ነው የምሰጥሽ ማንኛውም ቅባት ይሄን ህግ ወሰጁ ቫዝሊን ይሁን ክሬም ይሁን የፈለገው ቅቤ ይሁን ማንኛውም ቅባት በቆዳ የሚቀባው ነገር ውሃ የሚያሳልፍ ከሆነ ይበቃል ውዱእ ማረጉ በዛ ላይ ውዱእ ማረጉ ምንም የለው ውሃ የማያሳልፍ ከሆነ ግን አይበቃም طيب አሁን እንግዲህ አንቺ ነው የምታውቂው ቫዝሊን አለ ክሬም አለ ሻምፖ አለ ዘይት አለ ቅቤ አለ ምን አለ በየአይነቱ ሻምፖ አለ በየአይነቱ ቅባት አለ በየአይነቱ መድኃኒት ኦይንትመንት አለ እዚህ ላይ እንግዲህ አንቺ ተመልከቺ ለምሳሌ ዘይት ብትቀቢ እንትኑ ዘይት ማንኛውም ዘይቱን ሁንት ውሃ ያሳልፋል ትራንስፓረንት ነገር ነው ውሃ ያሳልፋል እሱ ሌላ ግን ክሬም ቫዝሊን ሁን ሌላ አንቺ ነው መልሱ ካንቺ ጋር ነው ያለው ውሃ ያሳልፋል خلاص ውዱ አርጊ ውሃ ያሳልፍ ለምሳሌ እንደ ሊጥ ያወረው ወይም እንደ ቦያ ውሃ ያሳልፍ ይሄ ነገር ስለዚህ መልሱ አሁን እንዳልኩት ነው ውሃ የሚያሳልፍ ከሆነ ውዱ ማረግ በሱ ምንም የለም ማክፍሪ السلام عليكم ورحمة الله وبركاته سمع الله السلام عليكم اوكي جزاكم الله الخير جزاكم الله الخير استاذنا الله يجمر له ترجم جزي ونن نبري طيفت وطيقي كطيقن ميقرمو جن طيقون سيلو لطيق يتراكم كواتشو كله طفوبين جن اهون عندي استاوسكوت الله اغطامي تتقمي لطيقوت ይሄው ምንድነው እንደዚህ ቀስር ሰላት ስለ ቀስር ሰላት ነው አሁን አንድ ሰው ክፍለ ሀገር የሚሄዱ የረጅም ኪሎ ሜትር የሚጓዝ ከሆነ ያስረንና የዙርን ሰላት አብሮ እንደሚሰግድ ሁሉ ለምሳሌ ባለቤቴ ይሄንን የሚያደርግ ከሆነና በጀማ መስገድ ስንፈልግ ያው ነው አልቀስርም ቤት ውስጥ ስላለው እሱ ሊወጣ ነውና ግን ለምሳሌ እሱ ዙሁርና አስርን ሰግዶ ሊወጣ ከሆነ በጀማ መስገድ ካለብን ምንድነው ማድረግ ያለብኝ እሱ ነው ሁለት ሁለት ረካ 10 እና ዙህርን የሚሰግደው ወይስ ከኔ ጋር ዙህርን ሰግዶ 10ን በሁለት እንዴት እንደሚያደርግ አላቅም ጀዛኩላህ ኸይር ኡስታዙና ማክፍሪ እሺ በአጠቃላይ ልመልስልሽ ቀስርና ጀማዕ ሁለቱም ልመልስልሽ ቀስርና ጀማዕ እሺ ሁለት ሰላት ሁለት ረካ ብቻ መስገድና ظهرنا عصر مغربنا عشاء جمع ارجا مسجدو مجمريا سفرو يا سفر بشرعوي سفر تبلو مقبل عللبن ولتنيا نغر دومو تسافاري كهونه مرچاو باجو نو سيتم بتخون بتسافرچبت بوتا قصر لمسجد نو سنناو ببيتم بتخون ببيت كوچ بلا ظهرو لتركع عصر ولتركع عشاء ولتركع نو متسجدو ባንዋ እንደዚህ ነው ባንዋ ግን ወደ መስጊድ ሄዶ የሚሰግድ ከሆነ የመስጊዱን ኢማም የሚከተል ከሆነ ሁለት ረካ መስገድ የለበትም ኢማሙን መከተል አለበት ሙሉ ነው የሚሰግደው ባልየው አንቺም ራስሽ ወደ መስጊድ ሄደሽ የምትሰግጂ ከሆነ ኢማሙን ተከትለሽ አራት ረካ ነው የምትሰግጂው ግን አንዳንድ ጊዜ የሚከሰተው ነገር አለ ባልሽ ወደ መስጊድ ሄደና አሁን ጢም ስላለበት ጥሩ ሼህ የሚመስል ስለሆነ ኢማም ሆነ አሰግደን ካሉ የመስጊዱ ሰዎች ኢማም ሆኖ ሁለት ረካ ብቻ ነው የሚሰግደው ቀስር ማእሙም ከሆነ ግን አራት ረካ ነው የሚሰግደው እና ሁለት ረካ አይሰግድና በስጥ ይንገራቸው እኔ ሙሳፈር ነኝ እኔ ሁለት ረካ ብቻ ነው የሚሰግደውና እናንተ ተነስተታችሁ ሰላቱን ሙሉ ይላቸዋል። ሱረት ረካዓ ሰግዶ ሰላም አለይኩም ይላል። ማእሙሞቹ ተነሱ አራት ረካዓ ይሰግዳሉ ማለት ነው። ስለዚህ ተሳፋሪ ከሆነ የሰፈር ህኩም እስከለ ድረስ ሁለት ረካዓ አስር ይሰግዳል። جمع كفلغم جمع ادرغال جنب منجد بمنجد سيحد عصرنا ظهر مغربنا عشاء جمع يادرغو يهدالو اذا اگر سيغبو جن جمع يادرغو جمع بادرغو نو يتمرطو ليادرغو يشلال جن اذا غبته عرفه تقمت لمن جمع ترغال جمع كل شجر يتسطنو لمثاله لسفر يتسطنو عندن غزي والله بكزي كرياض اسك مكه يالو 100 كيلو متر نو አሁን ወደ ዑምራ سنሄድ አንዳንድ ሰዎች አሉ በቃ ባሱ አያስቆምም ምን አደርጋለን ዙህርና ዐስር ጀምዕ እናደርጋለን ማግሪብና ዒሻ ጀምዕ እናደርጋለን ፈጅር ብቻ በወታው ሰግደዋለን ገባሽ ሙኢላስ ስለዚህ ቀስር ለማረግ ከሰፈሩ እስከምትመለስ ይበቃል ኢማም ከሆንክ ብቻ ነው ማእሙም ከሆንክ ግን ኢማሙ ትከተላለህ جمع ማረግን በመንገድ ነው የሚፈቀደው እንጂ እዛ ከገባችሁ ሰላቱ በየቦታው በየቦታው ተሰግዶ ያኒ በየወቅቱ ማይክሩ السلام عليكم ورحمه الله وبركاته اسمال مايك جزاكم الله خير استاذ ابو محمد بارك الله فيكم وجزاكم الله خير لما تقدمونا من العلم وجعله الله سبحانه وتعالى في ميزان حسناتكم ان شاء الله تياكي سلا الصلاه لو ان شاء الله عندت بادمي دفعت النات المغرب كله سجدوا فاميلي لو انقدي فاميلي وسطو المغرب كلهم تسجدوا اهون عشاء غبا عشاء غبا اهون بچنقناتاچو اناتيو ياو غنا المغرب يالتسجدن يمسلاچو እና ማግሪብ ንስከድ ማግሪብ ንስከድ ይላሉ። አሁን ሌሎቹ ከኋላ የነበሩ ሁሉም ዒሻ መሆኑን ገብቷቸው በዒሻ ንያ ሰገዱ። እናትየው ነበረች ኢማም ሆና ምታሰግደው ማግሪብ ንያ አርጋ ሰገደች። አሁን ሁሉም ማግሪብ ጀመረች ሰላት። ሌሎቹ ደግሞ ሰላት ዒሻ ነው ዒሻ ነው የሚሰግዱት ያሉት። አሁን ሶስ ሰግዳ እናትየው አሰላሙ አለይኩም ለስጨርስ መጀመሪያ ምልክት ሰጧት ግን ምንም አልገባትም ዝም ብላ ቀጠለች በኋላ ሶስ ረካዓ ከሰገረች በኋላ ሰላም ጨርሳ በኋላ ማማ ምን ለካውት ሶስት ቆለ ሰገዱት ምንም ወንዴ ቆም ማግሪብ መስሎኝ ነው በላ ተነስታ አንድ ጨምረው ሰጅረት ሰው አርገው ጨረሱ ሶላቱን። አሁን እዚህ ላይ ንያ እናትየው ንያ ስታረግ ማግሪብ ብላ ነበር ንያ ያደረገችው እና ለዒሻ ሆኖ ለታሰብላት ይችላል ወይ? ሁለተኛ የማእሙም የሆኑ ሰዎች ሰላታቸው እንዴት ይሆናል? እና ይሄን ኢንሻአላህ ቢመልስልን ጀዛኩሙላሁ ኸይራን ማይክ ፍሪ። ኦኬ የማእሙሞቹ ሰላታቸው ትክክል ነው። ለምን አንድ ሰው ለምሳሌ ማግሪብ ሲሰግዱ ያገኘ ሰው እሱ ለምሳሌ እንትንበል ማግሪብ ሲሰግዱ አንድ ሰው መጥቶ 10 ያሰገደ ሰው ማግሪብ 3 ረካዓ ነው 14 ረካዓ ነው እና ኢማሙ የሚሰግደው ያለው ማግሪብ ነው። ከውጭ የመጣ ደግሞ 10 ያሰገደም እና ምን ያድርግ? ይገባል ዘሰላት በንየት العصر ይገባል። ከዛ በኋላ ኢማሙ ሰላሙ አለይኩም ሲል ለማግሪብ ሰውየው 10 ስለሚሰግድ ያለው ይነሳና አንድ አራተኛው ረካዓ ያመጣል። ስጁድ ሰው ማያስፈልገውም ትክክል ነው ምክንያቱም የረካዓውን ልዩነት አሟልቷል። ከነጋላችሁ ወንድሞች አሁን በሰፈር ብዙ ጊዜ ይሄን ነገር ይከሰታል። በመስጊድ ንገባና ማግሪብ ሲሰግዱ እናገኛለን እኛ ግን 10 አልሰገድንም ለምሳሌ እንላችሁ እንደ ካለፈ እና በንየተል አስር ገባለሁ እሱ ደግሞ በንየተል ማግሪብ ይስገድ። የሷ ግን ማግሪብ ብላ ስለሰገደች ንያው ስለተቀየረ የበለጠ ሰላቱ እንድትደግም ነው የበለጠው። እና ዑለማዎቹ የንያው ጉዳይ ምንም የለው ወቅቱ ዒሻ ስለሆነ የንያ ጉዳይ ምንም እንትን አያስቸግርም ያሉ አሉ። እኔ ልድገመው ይሄ ነገር ለምሳሌ አንድ ሰው ከውጭ በጣና 10 ሰግዳለሁ ብሎ መቅሪብ ሚያርጎ ሰገደ አይደለ በልቡ መቅሪብ አለ አሁን ምን አለ ዑለማዎቹ ወቅቱ የዓስር ስለሆነ ወይም የዒሻ ስለሆነ ወቅቱ የዒሻ ስለሆነ የልቡ ስተት እዚ ላይ ቦታ የለውም እና አንድ ረካ ከረሳ ወይም ደግሞ 3 ረካ ከሰገደ ተነስተው አራተኛ ሊያመጣ ይችላል ምክንያቱም ወቅቱ አስሩ ወቅቱ ነው የሚገድበው እንጂ ንያው አይደለም ወቅቱ ነው የሚይዘው ወቅቱ ዒሻ ነው መጣ መቅሪብ ብትልሷ የራስዋ ስተት የምላስና የንያ ስተት ስለሆነ ዋናው ነገር የሚወስነው የወቅቱ ነውና አልዒሻ አንድ ረካ አምጥታ አልዒሻው ይሆናል ያሉ አሉ كذي خلاف بين العلماء لموطات كفلغتش كن اذا هدا لبچوان العشاء بتسجد يتمرطانو على بالزي يهونال يسوام يهونال ما نو يغبا وسط يهون يالكوت ابو عادل تدغمالي اهون يالكوت نغير يالغباچو انداي نورو ويش لدغمو ما نو مدغملي يوندمو رابعه است ان انت تدغموت يالكوت اهو السلام عليكم ورحمه الله وبركاته ان شاء الله يغباني مسلنيال ان شاء الله لدغمو انا كتساساتكم يارمونيال استاذ يا مأمومو بتلياي نيا انكون بكتلو يبقال منم شجر يلاچوم سجر تسحوم ولا منم ياسفلغاچوم بلوال الحمد لله اما لكن يا امامو فرق خلاف بين العلماء عندنيو نيا او سر تبلاشه بتدغمو يشعلال منالو يا وقتو ما بيوصلو يعني يا لبا مساسات يتو يعشا وقت سلاغبا منو تشجر لم يالو قالو غير كزي خلاف لموطات لمدان يبلطو عشاون بتدغمو يشعلال ما يالوت والله اعلم بارك الله جزاكم الله خيرا በጣም ገፍቷል ይሄ ነው እንግዲህ አገላለጹ ስለዚህ ከኺላፍ ለመውጣት ከፈለገች ለዒሻ ለብቻዋን ትስገድ ካልሆነ ግን የሷም ትክክል ነው ማይክሮፎን السلام عليكم ورحمه الله وبركاته የኔ ነው ተራ ኡስታዝ ከተራይ በፊት ግን አንድ ለነሱ ምለው ያ ጀማ ምሳሌ ኡስታዝ በሚያስተምሩበት ሰዓት ሁላችንም ወላሂ እንጻፍ ለምን ቢባል ብዙ ጊዜ ኡስታዝ ያስተማሩትን ትምርት ብዙ ጊዜ ሌላ ቦታ ጥያቄ ሲጠየቅ ፈቷ ሲሰጥ ሌላ እየተሰጠ ብዙ ሰው ተቸግሯል እንደገና ኡስታዝ ደግሞ ጊዜያቸውን ጠብቆ እንደ ኡስታዝ የገባ ኡስታዝ እስከዛሬ ማንንም የለም በመሃል ይቋረጣል እንጀራ ጉዳይ ይላሉ ብዙ ለማዎች በመክንያት ስለሚቀሩ የራሳቸው ዝር ስለሚኖራቸው አላህ አርጎና ኡስታዝም ደግሞ የተሻለ ቦታ ሊሄዱ ወይንም ጊዜ መጣበብ ሊፈጠር ይችላል ይሄ ያንዳንዱ ህክም ዛሬ ዑለማና መሐይቡ በተደበላለቀብን ሰዓት እንደዚህ አይነት ኡስታዞች የሚነግሩን እየቀዳን ነው ያልን እንዳንሽወል የቀዳነውን መቻ ጠንጥነን ልንፈቷውን ልንጠብቅበት ነው የጻፍ ነው ስለዚህ እነሱ ልፋት እንወቅ እየጻፈን የገባነን እንዳትሉ ደግሞ ስትጠየቁ አትመልሱም ወይንም ደግሞ አትጠይቁም ተማሪ ማለት ወይ ሲጠይቅ ወይ ሲመልስ ነው መምሩም የገባው መሆኑን የሚታወቀው ስለዚህ አጀማ ብልስ ሁላችሁም የኡስታዞች በቀደም ራሱ ምን አይነት ጥያቄ ነው ጠይቆት ነው በቀደም ሲጠየቅ ገርሞኝ ነው ማለት ነው እንደውም ፈትዋውላ ሲሰጥበት ነው ለዲን ብሎ ሂጅራ ከመካ መከፈት በኋላ ቀርቷል ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ከገቡ በኋላ ለዲን ብሎ ስደት የለም የሚል ሐዲስ አላሉ እና ይሄንን ስተምቼ በጣም የተገረምኩት እኛ ብዙ ጊዜ ተመረናል ስለዚህ ያጀማ ሁላችንም እንጻፍ አያምልጠን ይሄ ነገር እኔን አይመለከትም ጣላቅ እኔን አይመለከትም ማንበል ነገ እናገባለን እንወልዳለን ብዙ ነገር አለ በህይወታችን ያለ ነው አንዱን የእስልምና ሸርጥ ከተሳሳትን ጀሃነም ትገባላችሁ ተብለናል ጹነብስ መግደል ጀሃነም ካስገባን ብንቀራ ብንጾም ምን ብንዋጋ ከሌለው ስለዚህ ሁሉንም ማወቅ አለብን ፕሊስ ፕሊስ ይሄን ጊዜ በተለይ ሴቶች አፈወረሉኝ ስሜታዊ ኮንክባችሁና ኡስታዝ የመልስ እግረ መንገዶትን ይመልሱ ሂጅራ ማንንም ሰው ለዲን ብሎ ሂጅራ የለም ከመካ መከፈት በኋላ ተብሏል ይሄ ምን አህል እውነት ነው ኡስታዝ ይንገሩ ማይክሮፎን نعم ልክ ነው ረባዓተ አደውያ ሂጅራ እንግዲህ በነቢያችን ጊዜ ከመካ ተሰደው ወደ መዲና ሄዱ ከዛ ሰላም ሆነ እንግዲህ አሁን ሂጅራ የዲን ሂጅራ የለም ግን የማዕሲያ ሂጅራ አለ አሉ። የማዕሲያ ሂጅራ ማለት ነው አንተ ተሂጅር ለማዕሲያ يعني ከማዕሲያ መሸሽ ይህም ሂጅራ ነው የሚባለው አሉ። እና ሂጅራው የነቢያችን ሂጅራ የሚመስል ሂጅራ خلاص አብቅተዋል ለዲን ብሎ ሂጅራ የለም ولكن هناك ليلة هجرة اللي لمثال ممنوع ينو هجرة اللي تككلي هونو هجرة اللي ممنوع هجرة انان تندا درقاتشو تلمثال بأمريكا بنتني اللاتشو بتلي كاسلاما قروتش هجرة درقاتشو عكس هجرة نو هنا در الله ما يودو هجرة نا كلكلي هونو هجرة نو يدرقاتشو قن كذا كمعسيا اللو بوتا ወደ እስላም አገር መሄድ ግን هذا يسمى هجره لكن ليس هجره كهجره النبي صلى الله عليه وسلم هجره المعاصي ይባላል يعني معصيه ያለበት ቦታ ምክንያቱም ነቢያችን صلى الله عليه وسلم هجره ያደረጉት ምንድነው يعني ስለተደበደቡ ስለተሰደቡ ስለተባረሩ ይሄነው እንትን ሆነው አሁን ግን አንተ معصيه የሚደረግበት ቦታ ካለ እዛ ላይ ለመቀመጥ እኮ ትችላለህ የሚያባረህ ሰው የለም لكن تهجر المعاصي براسه بفلاغوته ይሄን المعصيه የሚደረገው ያለ ሽርክና ኩፍርና ዚና ምናምን አልፈልገውም ብለህ ያ ቦታን ትተህ ወደ ንጹህ የሆነው ቦታ ሂጅራ ማረግ ይሄን እስከ መልቀያማ የተፈቀደ ነገር ነው እና ተገደህ ሳይሆን ወይም ውጣ ብሎ ሳይሆን ራስህ ከመጥፎ ነገር መሸሽ ነው ይህ አለ لكن ነቢያችን ሰለላሁ ዐለይሂ ወሰለም ላ ሂጅራተ ባዕደ ሂጅራ ምናምን ሲሉ ያኒ ምን ማለታቸው ነው خلاص እስልምና ተስፋፋ ካሁን በኋላ ሂጅራ የሚባል የለም ፈርተህ ከአገር ወደ አገር መሄድ የለም ነፃ ወጥተዋል ነቢያችን ሰለላሁ ዐለይሂ ወሰለም ማሻአላ ያኒ ብዙ አገሮች ተይዘዋል 23 አመት ያኒ ተጋደሉ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም ዲኑ ተመመ ዲኑ ከመለ ተመመ ካሁን በኋላ ሂጅራ የለም ሲሉት ለዚህ ነው ወላኪን አሁን እናንተ ሁላችሁም እዛ ያላችሁ ሂጅራ የሚያስፈልጋችሁ ናችሁ በእውነት ከተነገር ስዊስራ ሆኖ እዛ ዳስ ቤት ዲስኮ የሚያደርሰው ያኔ ወጣ ሲል ራቆታቸው ሴቶች የሚያይሰው ከሪባ የማይሸሽ ሰው ለመሸሽ የማይችል ሰው ሰዓተል ጀማዓ መስገድ የማይችልበት ሰው ሁለተኛ ዒልሚ መጃልስ ዒልም በየቀኑ አዛን የሌለው እንትን ቦታ ከነዚህ መዓሲ ሸሽተህ መሄድ ትልቁ ሂጅራ ነው እንጂ ይህ ነገር እና ከዚህ ወጥተህ ወደ ንጹህ እስልምና ቦታ መሄዱ ዋጅብ ይሆናል እንጂ እንደውም ነቢያችን ምን አሉ አና በሪኡን አሉ እኔ ነፃ ነኝ አልጠየቅበትም ነገ ምንድን ነው ጌታችን ረሱሉላህ انا بريء ممن ينتقل من ديار الاسلام الى ديار الكفر دون عذر على من عذر كسلمنا اريا ود كفر اريا على من عذر يمهد سو نجا يلهبتم بيطيقن الملسنتم اني ازي له حلفنت انشككم قالوا نبياتين من معناتاچو نو كطورو اسلام اسلامو غوتا ود كفر اتيدو انصار غير يفقدان ከመጥፎ ቦታ ማዕሲያ በዛበት ወደ ጥሩ ቦታ መሄድ ያስፈልጋል እንደውም እናንተ ታውቃላችሁ ሐዲስ ቡኻሪ ሙስሊም ያ 99 የገደለው ሰው ምንድነው ያለው ነው ወደ አንድ ዓለም ሄደና አረ አንተማ አላህ ይغفر ለምስሉ ሞቶ ሞላበት ወሱ ገደለው ወደ ሌላ ሁለተኛ ዓለም ሲሄድ ምን አለው والله الله سبحانه وتعالى ما انكون ايه مليون بتجادلم بانتنا بالله يعني مغفرة يلما يبالم الله يغفر لها القينا له كذي مطفوب وطا وطا مكرياتهم الزي كتكمت كل جزي اللي تقدر لنا له الزي بوطا بتقام درتي بوطا سنوانا كذي وطا له الشي بلو طبا بلو كذي بوطا وطا بمنجد بمحك المنجد موتا مالت له نا قصة وطاق على شو اسكي چارسو سنة انت راسا شو اندار ازمي بن سلزي كمطفوب وطا مع سامي بزابت بوتا هجرة أني نعم ما يكفري السلام عليكم ورحمة الله وبركاته السلام عليكم ለመጀመሪያ ጊዜ ነው ሰርቲፊኬት ላይ መናገር የጀመርኩትና ምልክት ሰጥም ለሚሰማን እንደነሱ ሲገዛኩም ለፈ ኡስታዝ አቡ መሐመድ ዛሬ መጠየቅ የፈለኩት ነገር ምንድነው ከሱና ሶላቶች ውስጥ አንዱ የሆነው የውትር ሶላት ነው ያው እንደታቆ ካሊሻ በኋላ ከፈጀር በፊት ማለት ነው ብዙዎች የሚሰገድ ነውና የተለያየ አሰጋገድ አያለሁም ሰማለሁና የትኛውን ትክክል እንድታስረብ ነው ብዙ ጊዜ አንዳንድ ሰዎች ሁለት ረካ ይሰግዱና ሰላም ከሰጡ በኋላ እንደገና አንድ ለብቻዋ ይሞላሉ አንዳንዶቹ ደግሞ እንዳለ ልክ እንደ መግሪብ እንደሚሰግዱ ሶስቱንም ይሰግዱታል እና እነዚህ አሁን ሁለቱ ተሰግዶ አንዱ ደግሞ ለብቻው ሲሰግድ ሁሉም ላይ ከፋቲሃ ቀጥሎ የሚቀራውን ቁርአን ይቀራል ማለት ነው እንዴት ነው ረሱል አሰለም እንዴት ሰግደውት ነበረ እና ደግሞ በጣም ረሱል አሰለም የማይሰውት የሱና ሰላት በጣም የሚሰግዱት የነበሩ ሱና ይባላል እና እንዴት ነው ፈድሉ ካሚስ እንዴት ነው ከሌሎች ለየት ያደረጋት ምንድን ነው ሌላው ደግሞ አንዳንድ ጊዜ በጅምዓ ሰላቶች ለምሳሌ እንደዚህ ረመዳን ውስጥ ተራው ሲሰገድ አሁን ሱናዎች ብዙ ጊዜ ሲሰገዱ በድምፅ ተወቅቷል የሚሰገደው ውትር ላይ ግን በድምፅ ሰምቻለሁ ይመስለኛል እና እንዴት ነው ስለ ሰላቷ ትንሽ ቢገልጽ ሊንገዛት ምላክ ነው እሺ ጥያቄው ግልጽ ነው አሁን አንቺ የተከስሽው በሙሉ ትክክል ነው ውትር ሁለት ረከዓ ሰግዶ ሰላመት ብሎ አንድ ማምጣቱም ትክክል ነው ወይም ደግሞ ሁለት ይሰግድና ሰላመት ይላል እንደገና ሁለት ይሰግድና ሰላመት ይላል እንደገና አንድ ያመጣና አምስት ሆነዋል አይደለም ይሄም ትክክል ነው ወይም ደግሞ ሁለት ይሰግድና ሰላመት ይላል ሁለት ይሰግድና ሰላመት ይላል ሁለት ይሰግድና ሰላመት ይላል ስድስት ረካ ሰግዶ ሰባተኛው አንድ ረካ ብቻውን ማምጣቱ ትክክል ነው ዘጠኝም ትክክል ነው 11 ትክክል ነው ይሄ በየሁለት ረካ አትህያቱ ያለ ሰላም ያለ ማለት ነው ኦኬ ይገብቶሻል ኦኬ ሁለተኛ ሶስት ረካ አለምንም አትህያቱ መስገድም ይቻላል አምስት ረካ አለምንም አትህያቱ መስገድም ይቻላል አለምንም አትህያቱ ማለት ነው ዝም ብለ አምስት ረካ አትሰግዳለ አትህያቱ ምናምን ቁጭ አትልም 11 ረክዓም ከፈለገ ቁጭ ሳትል 11 ረክዓ ዝም ብለ መስገዱ ይቻላል ስንት ሆኖ ሁለት ቅርጽ አይደለም ሶስተኛ ቅርጽ በየሁለት ረክዓ አትህያቱ ይያልክ ግን ሰላመት ሳትል በየሁለት ረክዓ ሰላመት ሳትል يعني ሁለት ረክዓ አትህያቱ ትነሳለ ሁለት ረክዓ አትህያቱ ትነሳለ ሁለት ረክዓ አትህያቱ ትነሳለ በመጨረሻ አንድ ረክዓ ለብቻው ታበጣለ ይሄም ይሆናል የበለጠ ግን ምንድነው ሁሉም አሁን ያልኩት በሙሉ جائز ናቸው የበለጠው ግን ሁለት ረካዓት ሰግድና አንድ ረካዓት አመጣለ ዊትር ከሆነ ማለት ነው ከዛ በፊት እንግዲህ ሰላተ ሌል ሰግደሃል ዊትር ከሆነ ሁለት ረካዓት ሰግድና ሰላመት ብለ አንድ ረካዓት ብቻ ታወጣለ ወይም ደግሞ ሁለት ረካዓት ሰግድና ሰላመት ሳትል ሶስተኛ ታመጣና እኔ ሰላመት ትላለህ ማለት ነው ይሄን የበለጡ ናቸው እነዚህ አሁን ያልኩዋቸው ግን ሁሉ ይቻላል እና የበለጠው ለመሰድ ከፈለግሽ አሁን ያልኩሽ ነው አንድ ረካዓ ሁለት ረካዓ ሰላመት ብለሽ አንድ ረካዓ ወይም ሁለት ረካዓ ሰግደሽ ሰላመት ሳቲ ያኒ እንደገና እንትኑ አንድ ረካዓ ታመጫለሽ ሶስተኛ ሶስቱም ረካዓ አለምንም አትህያቱ በመሐከለ አትህያቱ ሳቲ ሶስቱም ረካዓ መስገዱና በመጨረሻ ሰላም አትሐቶ ሰላም ማለትም ይሄም ይቻላል ስለዚህ እንዲያውም አንድ ዓለም ምን አለ ይሁሉ የተቻለ አለ የበለጠው ይሆኖ ግን እነዛም ኢግኖር አታርጋቸው ሱና ስለሆኑ ሁሉም ቅመሳቸው ይላል አንድ ጊዜ ግን የበለጠ ብዙ ጊዜ ተሰግደው ግን አሁን ያልኩሽ ሶስት ረካዓ ሁለት ለብቻው አንድ ለብቻው ወይም ደግሞ ሁለት እና አንድ ጨመረህ በአንድ ተህያቱ ይሄም ይቻላል ማለት ነው ና ታይክሪ እኔ ጥያቄ በሱና ነው ይሄን ሰሞን በዙሉና ሁለት ረካት ፍልፍት የሚሰገደው አንድ ላይ መሰገድ ይቻላል አራቱም ረካ ተብሎ እሱን ሰማሁ እና እሱን እንድታብራሩልኝ አንድ ፈልጋለሁ ሁለተኛ ስራዬ አስተርጓሚነት ስለሆነ እና አንዳንድ ጊዜም ውጪ ስለሚሰራ በሰላት ሙታአኸር መስገድ ይችላል ወይ? ለምን በስብሰባ ላይ ተነስቼ መስገድ አንዳንድ ጊዜ ስለማልችል ትንሽ ሰላቱ ያመልጠኛልና እና ሙታአኸር ማድረግ ይቻላል ወይ? እና ይሄ ሁለት ነው ጥያቄ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ፣ በደንብ ያስኩት ጥያቄ ሁለተኛው ነው። እሱ ምንድነው? ሰላት ማሳለፍ አይፈቀድም ብለናል። ባለፈው ሳምንት በደንብ ደመለስኩት ጥያቄ። ሰላት በማንኛውም ነገር እንኳን ለስብሰባ ለምን ለዱንያ ነገር የፈለገውን በሽታ ብትንብቲ ውዱ ማረግም የውዱ ውሃም ብታጪ ባታገኝም ራቆትሽ ሆነሽ የሚሰትርሽ ልብስም ባታገኝም ሰውነትሽ ጅናባ ነው ሀይ እንትን ነው ምናምን ቢሆንም ውሃ ካጣሽ ሰላት አናሳልፍም እህቴ፣ እንኳን ለስብሰባ። ስብሰባ ሰላት የሚያሳልፍብሽ ከሆነ ስብሰባው ይቀር፣ ሰላት ግን አይቀር። እንግዲህ ይህን የሚመልሰው ሰላት አዘገያለሁ ማለት ሰላት ያልፍብኛል ማለትሽ ከሆነ ነው እንጂ ሰላት ዙሁር በአወሉ ሳይሆን በአኺሩ ነው የምሰግደው ማለት ምንም አይደለም። ላኪን ሰላት ዙሁር ያልፍብኛል ለስብሰባው ስትይ ግን አይበቃልሽም። በጣም ትልቅ የአላህ ቁጣ አለበት ይሄ ነገር። ስብሰባው ምን አገባው በሰላት? ሰላት የአላህ ትዕዛዝ ነው። ስብሰባው የአላህ ባሪያ ትዕዛዝ ነው። ስለዚህ ደግሞ ሰላት ሰግጄ ልመጣ ብትይ የሚከለክልሽ ሰው የለም። የስብሰባው ነገር ቢያልፍብሽ የሰሙት ሊነግሩሽ ይችላል። ስለዚህ ለስብሰባ እንኳን በጣም ቀላል ነው። ከባድ ነገር ቢቀጥምብሽም ሰላት ማሳለፍ አይፈቀድም። ሰላት ማሳለፉ ወይም ተኝተህ ወይም ረስ ስተህ በስ ሌላ የለም፣ ወይም ትሞታለህ። ይህ አንድ ሁለተኛው ጥያቄ ነው። አንደኛው ጥያቄ ግን ሁለት ረካ አራት ረካ ያልሽው ምን እንደሆነ አላውቅም። እኔ እንጃ ጥያቄው አላውቀው ረሳው። ማይክ ፍሪ። ሁለተኛ ጥያቄው በዙሁር ሱና ሁለት ሁለት ረካት የምንሰግደውን አንድ ላይ አራቱን ተደርጎ መሰገድ ይቻላል ብሎ ስለነገሩ እሱን ለማወቅ ፈልጌ ነው። ሰላም አለይኩም። ነዓም ይቻላል፣ ግን የበለጠው ሁለት ሁለት ረካዓት መስና መስና የቀን ሰላት ሁለት ሁለት ረካዓ ያደረክ ነው የበለጠው። በሁለቱ መካከል ሰላመት ብለህ ይህ ነው የበለጠው። የበለጠው ሰጂ ግን አራቱን ከሰገድከውም ይሆናል። ማይክ ኡስታዝ፣ የኔ ጥያቄ ጁማ ጥያቄ ነው። ጁማ ሰው ሶስት ጁማ ካሳለፈ በኩፍር ገብቷል ሲሉ ነው የሰማው። ያው ሶስት ጁማ አሁን እዚህ ሀገር ብዙ ሰው አሳልፋል። ያው እንደምታውቁ ትራንስፖርት ከሌለው መኪና ከሌለው ጁማ በአንድ ከተማ ሌላ ከተማ መኖር ይቻላል? ለዛ ሩቅ ስለሆነ እንዴት ነው ይሄ የጁማ ሰላት? ያው አንዳንድ ስራ የሚሰራ ሰው ፍቃድ አይሰጡ፣ አንድ ፍቃድ ከወሰደ ሁለተኛው ፍቃድ አይሰጡትም፣ በተከታታይም ደግሞ ፍቃድ ማይሰጡትም አለ። ይሄ የጁማ ሰላት እንዴት ነው? ደግሞ አንዳንድ ሰው ደግሞ ሌላ የስራ ቦታ ሰላት አንድ ላይ አድርጎ ሁለት ሁለት ረካ ይሰግዳሉ ይላል፣ ወይም ደግሞ ተሰብስበው አንድ ላይ ማታ ይሰግዳሉ የሚሉት አረቦች አሉ። ብዙ አረቦች እንደዚህ የሚሉት ሁለት ሁለት ረካ መስገድም ይቻላል ቢሉ አንድ ላይ የሚሰግዱትም አሉ። ከዛ እነዚህ እንዴት ነው? ብዙ አረቦች የቀሮች ናቸው እንደዚህ ይሉናል። ያው ትንሽ ቢያብራሩልኝ። ጀዛኩም አላህ። ሶስት ሰላት አልጁምአ ያልሰገደ በኩፍር ይገባል? በጣም ውሸት የሆነው ንግግር ነው ይህ። ሰምተንም አናቅም፣ ነቢያችንም እንደዚህ አይሉም። ህጉ ደንቡ የከፈረ የሚከፍር ሰው የኩፍር ስራ ሲሰራ ብቻ ነው እንጂ ሰላተል ጁምአ ፈርድ ነው፣ ለወንዶች ፈርድ ነው፣ ለሴቶች ፈርድ አይደለም። እና አንዳንድ ጊዜ ታሞም ሊቀር ይችላል። ታም ሰላት ግን ታሞ ሊያሳልፍ አይችልም። ሰላተል ጁምአ ግን ታሞ ያሳልፋል። እኔ አሁን አንድ ወር ተኩል ነው ሰዓት الجمعه ያሳለፍኩት እግሬ ከተሰበርኩ በኋላ ስለተጀበሰ ከቤትም አልወጣሁም እና በትርጅስ ልወጣ ያኒ ለእንትኑ ለሆስፒታል ቼክ አፕ ለማድረግ ነው ካልሆነ በስተቀር አልወጣም ነበር ግን ሰላቱ አንድ ሰላት ማላሳለፍም ስለዚህ ሰላተ الجمعه በመክንያት ልትቀር ትችላለህ ግን አንተ ያመጣው ምክንያት ሊሆን አይችልም ምክንያቱም የፈረንጆች ስራ ለሱ ስትል ሁሉ ጊዜ ሰላተ الجمعه መተው ከባድ ወንጀል ነው ግን አንዳንድ ጊዜ ግን ያን ለምሳሌ መኪና ተዘግቶብህ መንገድ ተዘግቶብህ ዝናብ እንትና ላይ ጎርፍ መጣ ታመምክ ጨለማ ሆነ ምን ሆነ ይሁሉ ሰላተ الجمعه መቀር ይችላል ግን እንዳንተ ስራ ሆነብኝ ብለ ሁሉ ጊዜ ማሳለፍ ግን አይቻለም لكن የፈለገውን ጁምዓ በትተው ኩፍር ትገባለህ የሚለው ነገር የለም ወንድም ናም ማይፍሪ አማረግ ይቻላል ወይ ምክንያቱም ለህይወት አስፈሪ ከሆነ ለምሳሌ የፖለቲካ ችግር ያለበት ለምሳሌ እነሱ ኤርትራው ከመሆኑ በታች ፍመጠን የኤርትራ ያለ ችግር አለ ሰው በውትድርና እስከማይፈልገው ጊዜ ስለሚቆይ ኑሮው ለማስተካከል ህይወቱን ለመምራት ተብሎ ከሀገር የሚወጣ ብዙ ሸባብ አለ ይህስ ይበቃል ወይ በቃ ይሄን ጥያቄ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እስቲ ማይክ ፍሪ አጀማ እሺ ይሄ ይቻላል ህይወትን ለማዳን ይቻላል በፖለቲካ ትልቅ ነፍሱን የሚገድሉትና የሚያስሩትና የሚጨፈጭፉትና እንትን ከሆነ ይቻላል ምንም የሚከለክል ነገር የለም ግን ስትሰደድ ከኩፍር አገር ወደ ኩፍር አገር አትሄድ ከቻልክ ከኩፍር አገር ወደ ንጹህ አገር ሂድ ካልቻልክ ከነጭራሱ ካልቻልክ ግን ይቻላል ምክንያቱም አንድ ሰው እኮ ለመሞት የተቃረበ ሰው መጠጥ ያኒ ዊስኪ ቢጠጣ ሐላል ነው ለሱ ለምሳሌ የበሰበሰ ስጋ በብስሚላህ ያልታረደና የአህያ ስጋም ቢሆን ቢበላ ህይወቱን ለማዳን ብሎ ምንም ነገር የለው ምንም ወንጀል የለው በዚህ መስፈሪያ ከሄድን ከማንኛውም አገር በጣም ህይወት ለህይወት የሚያሰጋ ሁኔታ ካለ ይወጣል ይሰደዳል ላኪን በተቻለ መጣን ወደ እስላም አገር ቢሰደድ ነው ጥሩ ከዛ በኋላ ደሞ ካልቻለ እዛ በተሰደደበት አገር ገና እዛ ወንበር አርጎ ቁጭ ብሎ አመታት ሳይቀመጥ ከቻለ ከዛም ወደ እስልምና አገር መሄዱ በጣም የተመረጠ ነው ዋናው ነገሩ የጠየቀን ጥያቄ ልጠይቅና በጣም አስቸጋሪ ሆኖ ለህይወቱ አስጊ ሆኖ ነገር ግን ያን ትቶ ወደ ሌላ አገር ይቻላል ናም ማይክሪ ሰማችሁ አንዳንድ አሳዩኝ የመጀመሪያ ጊዜ ስለሆነ ኡስታዝ የኔ ጥያቄ አንድ ህፃን ልጅ ማለት ትንሽ ልጅ ሆኖ አባቱ ያቀፈው ሁሌ ቢሰግድ ችግር አለ ወይ ወይ ካለቀሰ ወይ አንድ ነገር ካረበሸ በስተቀር ማቃቅፎ መስገድስ ክልክል ነው የሚል ሰምቻለሁኝ ሌላው ጥያቄ ደግሞ አንድ ሰው በኢንተረስት ቤት ከገዛ በኋላ ያ ሰው የገዝቶ ሂዶ እኛ ማለት እንኳን ደስ አለህ ብለን ሂደን መብሩክ ማለቱ ክልክል ነው የሚልም ስለሰማው እሱን በግልጽ እንዲያስረዱ ፈልጌ ነው ጀዛኩላህ ኸይር ሰላም አለይኩም አንደኛው ጥያቄ ሁሉ ጊዜ እንደ ልምድ ህፃኑን ይዞ ስጁድ ሲወርድ ያስቀምጠዋል ሲነሳም ይይዘዋል ይሄማ ጨዋታ ሆነዋል እና እንደዚህ ክልክል ነው ግን ለምሳሌ እናቲቱ የለችም ልጁ ያለቀሰ የረበሸ ያለቀሰ ያስቸገረ ሰላት አታሳልፍ አቅፈው ስገድ ነቢያችን አንድ ቀን እንደዚህ ያደረገ ነቢያችን እንደዚህ ያደረገው አንድ ቀን እየሰገዱ ኡማማ የምትባለው የልጃቸው ልጅ መጣችና ረበሸች ከዛ አቅፈዋል አቅፈው ወደ ላይ ሲወጡ እንትኑ ሲቆሙ አቅፏት ይቀሩ ነበር ቁርአን ከዛ ወደ ስጁድ ሲወርዱ እመረት ላይ ያስቀምጣታል ከዛ ሲነሱ ይሄ ግን አንድ ቀን ነው እንደዚህ ሆነው ወይም ገፋቢር ሁለት ቀን ነው አንድ ጊዜ ደግሞ ነቢያችን እየሰገዱ የልጅ ልጃቸው ማለት የፋጥማ ልጅ መጥቶ በጀርባቸው ላይ ወጣ በስጁድ ሲወርዱና ነቢያችን ሱብሃንአላህ አልዓዚም ረኡፍ ረሂም አዛኝ ስለሆኑ በህፃኖች በተለይ ስጁዱን አረዘሙት ስጁዱ አረዘሙት ለህፃኑ ሲል እኮ ነው فلما سلم من الصلاة طيقوت يا رسول الله لم ندنو سجود بطام اسرزمكم سنو يقول ارتحلني ابني ارتحلني مالت عند فرس عند جمل كوسد وسدني ترو لجي جمل يوطى مسلوت وين فرس بقى ذا يشكركران ذا جرباچو نا اسو ليدست دستاو لا قر لا قرطوا الفلكم بس رحمان والو يهم يتشلال لكن ولي غزي ادلم ሁሉ ግዜ አይደለም አንዳንድ ግዜ ችግር ሲገኝ ልጁን አቅፈ መስገዱ ምንም እንተነሳላቱ አያበጥልም ሁለተኛው ጥያቄ ኢንተረስት አርጎ ቤት የገዛ መብሩክ ልትለው ምን ይከለክልሃል አልከፈረም እኮ ሰውዬው ወይም ደሞ ሃይማኖቱ ቀይሮ ወይም ደሞ ያኒ መጥቶ መስቀልና መጠጥና ቤተክርስቲያን ልሰራ ያኒ ሃይማኖቱን በሚመለከት ጉዳይ ነው እንጂ እሱ በኢንተረስት እኮ ስትል ገንዘቡ በሙሉ ሐራም ማለት እኮ አይደለም እዚህ ላይ ልብ እንበል ወንድሞች አንድ ሰው ያኒ ለምሳሌ 500 ሺህ ዶላር ተበድረዋል በየወሩ ወይም በየአመቱ ወለድ ለባንክ ይከፍላል አይደለም ገንዘቡ የሐራም ነገር ተጨምሮበታል ነው ምንለው እንጂ ቤቱ በሙሉ የሐራም ነው አንልም ቤቱ የሐራም ነገር ተጨምሮበታል ይ በዚህ እንዳለ ሄደህ መብሩክ ማለትው ግን ምንም እንትን የለውም ያኒ አልከፈረም እኮ ሰውየው የኩፍር ነገር አላደረገም ያኒ መጥፎ ነገር ምንድነው ለምሳሌ የልደት ክርስቲያን ልደት ወይ ፋሲካ ሄደህ መብሩክ ስትላቸው ሃይማኖታቸው መደገፍ ስለሆነ ይሄ ነው የማይበቃው ኦኬ ማክፈል ተሰማለ طيب الحمد لله استاذ لا سطرمتنا ان يا مسلموچ يا نبياچنا عليه الصلاه والسلام سنسى صلوات الله والسلام عليه ما رد بيتاچنا بانصار دغمو يا صحاباوچ سنسى دغمو رضي الله عنهم ما ده قالتن يا الصحابه يا ابو بكر يا عثمان زاري دي نغتصم نغر مندنو فيسبوك لاي يا ابو عبد الله الحرامينا يا عند لبناني فوتوغراف نبرنا ازالاي رضي الله عنهم بلا كومنت سيسطو غرا تغابچالنا استاذ ለማንኛውም ሰው خير ለሰራ ሰው ለምሳሌ ዘሙ ብሎ رضی الله عنه ማለት ይችላል ወይ? والله عالم ما يكبر الاستاذ دعاءው እንደ ዱዓ ከወሰድ በሸርዓችን የተሰጣቸው ለነብያችን صلى الله عليه وسلم እንላለን ለሰሃባ ደሞ رضی الله عنه እንላለን ለሰሃባ ለሆኑ ደሞ ሰሃባ ለሆኑ የሞቱ ሰዎች رحمه الله እንላለን ያሉ ደግሞ جزاه الله خيرا እንላለን እነዚህ አራት የተለመዱ በእስልምና የተለመዱ ናቸው رضي الله عنه صلى الله عليه وسلم رحمه الله جزاه الله كل خير لكن انسوا الله يودد له بامرنا ማለት እኮ ነው لكن እነሱ ግን ይሄ ማለታቸው አይደለም الله يودد له ለማለት አይደለም የፈለጉት ሰውየው የሰሃባን ደረጃ ሰጡት እንደዚህ ነው ምኞታቸውና يعني قصدهو علاماتو እንደዚህ ነው يعني عبد الله الهرري يسحبه درجه سلدرسو رضي الله عنه ان لله ማለት ነው እንጂ አስፈልግም متوال رحمه الله ነው የምትለው صحابه አይደለም لكن በቋንቋ ከመጣን ግን والله الله يوددለት ማለት እኮ ነው رضي الله عنه ምንም እንትን የለው ግን እነሱ ይሄን ስም የተከሱት الله يوددለት ለማለት አይደለም የፈለጉት لكن ደረጃቸው ከፍ ለማድረግ የሰሃባ ደረጃ ለማድረስ ነው ግን የትናየት ሰሃባና አብዱላህ አልሐራሪ የትናየት على كل حال እስከዛ ድረስ የሚያስቀይም ነገር አይደለም ማይክሪ ሰላም አለይኩም ኡስታዝ ለመምታት እንደልል ይችላልሁ ዓለም እኔ ወደ ጥያቄ ልሂድ ኡስታዝ والله አሁን ጀነት የጠየቀችው ጥያቄ ላይ ነው እንዳለች ዛሬ ሲያተል ሰረሞኒያል የመስጊድ ኢንተራክቲቭ መስጊዳችን እና ሀይድ ያላት ሴት አትሄዳሉ እና ልጅ ለምን ሬዲ ሆነን ተነስተን እንደዚህ ያለ ኡስታዝ ልቀር መስላት አበደችብ እንትን አለችብኝ አገረገረችም ጮኸች በጣም እና ሰረሞኒ ነው ዛሬ ሰረሞኒ ናችሁ ትመለሻለች ሌላ ጊዜ ግን ለሰላት አትሄጂ ያለች ነው እና እኔ ተቀረቀርኩኝ እና መፍትሄ እንዲሰጡኝ ነው ሰላሙ አለይኩም ማይክ ፍሬ አሁን ለሴሪሞኒ ሐላል ያደረገችው እሷ ነች ማለት ነው ማለት ነው እንጂ ለሴሪሞኒ ሐላል ነው ያለችው እሷ ነች። ስለዚህ ለዚህ እሷ ትመልሳለች ትጠየቀበታለች። ለዚህ ዑለማዎች ግን ሴሪሞኒ ማላሉም ምን አላሉም ቁርአን መቅራትም መስጊድም መግባትም ሐይድ ያለው ዑዝር ያለው ክልክል ነው አሉ። ትንሽ ኺላፍ ያለበት የመስጊድ መግባት ነው ተማሪ ከሆነች ያሉ ጥቂት ዑለማዎች አሉ። ግን መቅረቱ ይሻላል መስጊድ ሐይድ ሆነ መግባት ክልክል ነው። ናም በዚህ ነው እንግዲህ የደመደም ነው ሴሪሞኒ ካለ እንግዲህ በየሳም ሴሪሞኒ ካለ ትገባለች። ደግሞ ሴሪሞኒ በእስልምና ምን ማለት ነው? መስጊድ ሲመረቅ ምን አገባት ሐይድ እዚህ ላይ? ሐይድ ያላት ለመስገድ ነው የምትሄደው እንጂ والله እኔ እንጃ ከኪሶ ያወጣ ነገር ነው እኔ ዑለማዎች የሚቀበሉት አይመስለኝም። على كل حال ለጥያቄዎቹ በጣም አመሰግናለሁ ለሙሐደራው አመሰግናለሁ። ስለዚህ ደናደሩ ነው ማለትቹ ከኔ በኋላ ያለው አስተማሪ ማይኩ ይቀበለኝ ወይም አድሚኖቹ የታሉ? ማን ነው አድሚን የሚቀበለኝ? እህታችን ሐኖታ እህታችን ማነች ያለችው? ኦኬ ሃይ ቢንት